نعم، من مقرأ زاري سورة الماعون أرأيت الذي يكذب بالدين مقرأ لمنو إسماعيل أبو عبد الرحمن شيمايك فري السلام عليكم ورحمة الله وبركاته. يسمعني؟ The best part about going to Walt Disney World just might be staying at a Walt Disney World Resort hotel. From Royal Encounters to Royal Rooms and Pirates to Paradise. Okay, يسمعني أو نيني لقلك. أعوذ بالله من الشيطان الرجيم بسم الله الرحمن الرحيم أرأيت الذي يكذب بالدين فذلك الذي يدعو اليتيم ولا يحض على طعام المسكين فويل للمصلين الذين هم عن صلاتهم ساهون الذين هم يراءون ويمنعون الماعون. صدق الله الذي بجمرة يسلمنا وكرتا يا جماعة. كنجنو اهتي اسماعيل مجمرياش بيهونم طول وقرارنا الحمد لله. إذن وندموشنا هوتوش زاري سورة الماعون يميبالو سورة نويلنو كويستان دي دمس قالي مبت أبتاني قالك زي ያችን ሰለም ወደ ሂጅራ ወደ መዲና ከመሄዳቸው በፊት ወረደች ሱራ ነች። አንዳንድ ዑለማዎች ደግሞ الذين هم عن صلاتهم ساهون الذين هم يرؤون ابن الماعون እነዚህ ሶስት አያቶች በመዲና ያወረዱ ነው ይላሉ። لكن جمهور العلماء يرى ان هذه السوره هي مكيه مكيه مدنيه تمر النبر نبياتنا صلى الله عليه وسلم أسرى سوست أمت بمكة سيوردو يوردو آياتوش مكية يبالالو أبزانيا تشو سلا عقيدة سلا توحيد سلا جهنب سلا جنة سلا يوم القيامة من ناقرونا تشو كذبو هلا ودى مدينة نبياتنا هجرة هدو دمو أسر أمت كويوزا أبزانيا وآيا يوردزا سلا شرعنا سلا بني إسرائيل سلا قدمي نبرو انتن سلا نسونا من ناقرو بتلي شرع سلا حلال حرام سلا انتن. على كل حال سورة الماعون هي مكية اوكي وهي سبعة آيات اللات وخمسة وعشرون كلمة على توتشو بتقوترو هاي امستي هون المالتنو و125 حرف في دلات كاين دمو سورة الماعون يعني كألف جمرة أرأيت بله اسك ماعون اسك نون يالو متوحى أمست في دلات اللوات مالتنا. يقول سبحانه وتعالى أرأيت الذي يكذب بالدين أرأيت بأين التايم من مالتنا أرأيت أيه أهون مثالي حنوتا أيش انديت هذا الرقسو يو مالت بعينش يايش مالت هذا اللم تملكت شوي أوك شوي من ده درجة سويو أرأيت الذي يكذب بالدين ومعنى الآية هل عرفت الذي يكذب بيوم دين مالت زي يوم القيامة مالتنا يوم الآخرة دين بالال دين مالت يعني جزاهن يمتوست بتك أن ማንኛውም ሰው ጥሩ ይሁን መጥፎ ጀዛውን የሚከፈልበት ቀን يوم الدين ይባላል ኦኬ አኺራ ማለት ነው والسؤال لا يراد منه الجواب اهون الله سبحانه وتعالى ارايت الذي يكذب بالدين بلو سيطيق ملس فلقو አይደለም ይህ መልስ የለውም ምክንያቱም هذا يسمى سؤال استفهام يتيقى نو اندي ይህ በዲን በአኺራ የሚዋሸውና በአኺራ የሚክደው ሰው ተመለከትክ መሐመድ ያ ኡመተ መሐመድ ይህን ነገር ተመለከታችሁ لكن هو الاستفهام والبيان ثم قال فإن لم تعرفه ان انت سويت يا محمد صلى الله عليه وسلم ويا امه محمد يه بيوم الاخره يميواشو ويم بيوم الاخره يمامنو يماتاقو كهنه ملسو مندنو فذلك الذي يدعو اليتيم ولا يحض على طعام المسكين السو نغدي لنغره يه نو بحرياتنا مغلچاو انذيه ناتشو يعني بليلا النغاغر እነዚህ ስራ የሚሰራ ሰው በአኺራ የማያምን ነው ምንድነው እነሱ የዱዑ ለየቲም የቲም ሲያይ ገፍትሮ እንትን ያደርጋል ያኒ ስለሚጠላው የቲም ስለማይወድ በቃ እንደዚህ አርጎ ከቤቱ ያባረዋል ከግብዣው ያባረዋል ሐቁን ለመውሰድ ሲመጣ የቲሙ ገንዘቡ ያባቱ ገንዘብ ሲፈልግ ሲመጣ كفنيا انتنا رقو يباروال يسدبوال تمام ولا يحض على طعام المسكين دمو جنزب لمستات ويمسدك على مستات يما يدقف سونو ويلال يه بجنرالي سبيكين مالتنو اهون ودت انتنا القباني احيانا سؤال استفهام يأتي على بابه يملكت اياكي لما ملكت بله يمتت ايقوت اياكي لك እንደ ጥያቄ ሆናል مثلا አንዳንድ ጊዜ ጥያቄዎች አሉ ልክ እንደ ጥያቄዎች ይሆናሉ ለምሳሌ كم عمرك ይህ መልስ ይፈልጋል እድሜ ስንት ነው ስል ለማመልከት አይደለም እንደ መጀመሪያው ارايت الذي يكذب እንደዚህ አይደለም كم عمرك ስል መልስ ይፈልጋለሁ ارايت الذي يكذب بالدين ግን መልስ አይፈልግም يعني አየህ ወይ ማለት ነው እዚህ ግን كم عمرك ادميه سنت نو 5 6 20 30 تلوالله هل انت متزوج اغبته هل يسال اغباهم مرسي يفلغالي اغباهو الا اغباهم يميلو طيب هل ابويك حي اباتنا الناته بهوتاچو نيالو ويس متوال مرسي يفلغالي اندزي مساسلو طياقيوچو دايركت طياقي دايركت مرسي يفلغالو واحيانا عندن طياقيوچ መልስ አይፈልጉም አሁን እንደ በእጃችን ያለው አራአይተ الذي يكذب بالدين ጥያቄ ነው አየህ ወይ ያ በአኺራ የማያምነው ሰው አውቀዋል ወይ ወይስላ ሳውቀ እና ወቀው እንግዲህ እንደዚህ እንደዚህ አይነት ነው ራሱ ይጠይቃል ራሱ ይመልሳል ሌላ ምሳሌ ልስጣችሁ تعرف محمدا جارنا محمد يا غوربيتاچن اتاقم اندي تاقو الله اكو يطياقه نغن لماستاوشا نو تاقو الله اكو معنات نو يا نغر اكو محمد غوربيتاچن اتاقو معنات تاقو الله معنات نو مثال اخر ليلى مثال تعرف المكان الذي ذهبنا اليه بالامس تنانتنا هدنبت بوتا تاقاله ك10 سجدن ابرنا الهدن يا بوتا تاقو الله او اكو سكو نو مله انا ሁለታችሁም የምታውቁት ነገር እንደዚህ አይነት ጥያቄ ይጠየቃል ምሳሌ ይህ ጥያቄ አጠያየቅ ምንድነው ያሉ ለማስተዋሻ ተብሎ የሚጠየቅ ነው ከኔ ጋር አላችሁ እሺ ሌላ ጥያቄ ደግሞ አለ ያና ያኒ ሱአል ኢስቲንካሪ ይባላል ያኒ ስህተት ነው ለማለት ስትፈልግ ሙንከር ነው ስህተት ነው ያደረከው ጥሩ አይደለም ለማለት ስትፈልግ በጥያቄ ይሆናል አንዳንድ ጊዜ ለምሳሌ አንድ ሰው ይመጣና ስለ አንድ ነገር ፈትዋ ይሰጣል የሰጠው ፈትዋ ዑለማዎቹ ካሉት ይለያያል ዝም ብሎ በጀህልነት አንድ ፈትዋ ይሰጥና ከዛ በኋላ ስህተት ፈትዋ ጥያቄው የመለሰው ስህተት ነው ዑለማዎቹ የሚሉት ሌላ ነው እሱ የሚለው ደግሞ ሌላ ስህተት መልስ ነው አይደለም ምን ለዋለሁ እኔ اقول انت اعلم ام العلماء انت لم تتوقعوا ايش علماء يمرس يفلقم يعني انت منكر يالك نو يغسدت نو تغسات يسته نو انت اعلم ام العلماء مثلا الله سبحانه وتعالى من القران مرس ادلم يفلقون يهن سيطيق الله انتم اشد خلقا ام السماء ان انت مفطر نو ميكبدو ويس سبات سماء مفطر نو ميكبدو من نكاشن بل لا قران دوم من الله سبحانه وتعالى انتم اعلم ام الله اندزي اندزي متصلوت الله نم يعقو ان انت نو متتاقوت بلو يطيقال اندزي اي نتياقوش مرسي ايفلغم مرسي سايحون يعني ان انت ستتنيوش ناتشو تبلو تغساص يمسطبت تياقي نو انغدي تياقوش بزو اينت ناتشو بيالهو كنسو 3 نو يتقسكو حالي تياقي يالله مرسي يمفلغو كم عمرك እንደሚባለው እሺ ጥያቄ ያለ ለእስቲፋም ይባለው እንደዚህ አራአይተ الذي يكذب بالدين ጥያቄ ያለ ደግሞ ለኢንካር ወይም ደግሞ ለተግሳጽ ወይም ደግሞ የሰውየውን ስህተት ለማስተዋወቅ ስትል ደግሞ አሁን እንደዚህ አንተ اعلم ام العلماء انتم اشد خلقا ام السماء انتم اعلم ام الله የነገር ደግሞ እሱን ለመስደብ ብለህ የምታደርገው ነገር ነው እሺ أهون استنهيد كيف يكون الذي يدعو اليتيم ولا يشجع على طعام المسكين مكذب بالدين قري الله من عليه أرأيت الذي يكذب بالدين أو كهال يا محمد إيمان بآخرة إيماني للو سو لنقره شنقره نقتاي فذلك الذي يدعو اليتيم ولا يحض على طعام المسكين يه የአኺራ ኢማን የሌለው ብቻ ነው የሚሰራው ይሰራ ምንድነው እሱ እንግዲህ የአኺራ እምነትና የቲምን መበደል ምስኪንን መበደል ምን ግንኙነት አለው ምን አሉ ዑለማዎቹ هذا العاص ابن وائل العاص ابن وائل የሚባለው አንድ ሙሽሪክ ካፍር የነቢያችን ጠላት በመካ የነበረው በሱ ሰበብ የወረደ ነው ያያ ነቢያችን ያሰቃይ ነበር ነቢያችን ይሰድብ ነበር እና ከዛ በኋላ ደሃ አይወድም የቲም አይወድም ዋናው ምክንያቱ ምንድነው በአኺራ ስለማያምን ልብ በሉ ወንድሞች ስለ አኺራ ጠለቅ ብዬ እናገራለሁ አሁን ስለ አኺራ እምነት ትልቁ ዲናሞ በአዱንያ ስንኖር ትልቁ ሞተርና ዲናሞ ብረሰረሰር የተባለው ለጥሩና ለመጥፎ ስራ መስራት يا اخره امنت بتشانو ان يسويو العاص بن وائل يمبالو يا عمرو بن العاص بات مالتنو السو كافر هنا موته ليجو كن عمرو بن العاص تلك صحابينا يا غبص اغر يكفته سونو غبص اغر نصا يوطا تلك يا مسلم يا طورنت مري نو اوكي يا عاص بن وائل نبياتين يودم نبر يطلا نبر اسلمنا يودم ب አም በጣም ደሞ ስስታም ደህና ሰው አይወድም የየቲሞች ገንዘብ የበላና ስንት የቲሞች ያበሰበሰ ሰው ነበር አልዓስም ወአል ዋናው ምንጩ ይሄን ስራ ለመስራት ያደረገው የአኺራ እምነት ስላል ነበረው ነው يقول العاص ابن ابن وائل والد عمرو بن العاص كان كافرا مشركا ومن هذا الكفر نبع كراهيه اليتيم كذاك اخيرا امنت سلاليلو يعني يتيم متلات نجت قطابت الله لا يتيم رهرهنا اذنت مارق نجدمو الله يكفلهال يميل امنت على نبرو بزي عينت امنت زيرو سلهونه يتيمن ياسق اي نبر مسكينن ياسق اي نبر صدقه لمستت منن قطات يمتهال فلاغوت يلو تمام لذلك حقيقه الايمان العلماء تشو اي امنا له امنا له امنا له يمنلوينيا ውሸት ነው ሁለተኛ አንድ ሰው ሙእሚን የሚባለው ንገራቸው ዑለማዎች ያሉ الايمان تصديق وسلوك قالوا الايمان تصديق وسلوك በልብህ ማመን ብቻ ኢማን አይባልም ያ በልብህ ያመንከው ስታገብረው ብቻ ነው ኢማን የሚባለው አሉ وقالوا ان الانسان اذا رايته يغير سلوكه عند سو ጠባይ ጥሩ ነበር፣ ጠባይ ዲሲፕሊኑ ዲኑ ጥሩ ነበር አይደለም። አሁን ወደ መጥፎ ለመቀየር ስታየው ወደ መጥፎ ሊቀይር ብሎ ሲጀምር اعلم ان ايمانه بهذا التغيير ضعف او زال እንግዲህ እወቅ አንተ አንድ ሰው ጥሩ ኖሮ ከዛ በኋላ ወደ ግራ ብቻ ሲሄድ መጥፎ ስራ ሲሰራ እንደዚህ እወቅ ይህ ሰውየው በውስጡ ያለው በልብ ያለው ኢማን እየተቀየረ ነው ወይም እየደበዘዘ ነው ይሄን ማወቅ አለብህ ከኔ ጋር ያላችሁ ወንዶች ምሰሶዎች ነው ማስተምራችሁ ያለሁ አንድ ሰው መጥፎ ስራ ለመስራት ሲጀምር ወደ ሌላ ተሂድ ኢማኑ እየደከመ እየሄደ ነው ትላለህ مثال ذلك مثال ልስታችሁ ወንዶች اذا رايت انسان ياكل الربا ጉቦ መብላት ጀመረ ሰውየው ዑለማዎች መጡና በጣም በጣም መከሩት የሪባን መጥፎነት ነገሩት ላኪን እምቢ ብሎ ሪባ መውሰድ ቀጠለ اعلم ان ايمانه بعقوبه الربا ضعيف او زال እንግዲህ ሰውየው የሪባ መጥፎነትና ነገ ሪባ የበላ ሰው ይሄን ይቀጣል የሚበለው እምነት የለውም ከነጋላችሁ ወንድሞች የሪባ ቅጣት ምን እንደሆነ የውም القيامه እንደዚህ ትቀጣለህ እንደዚህ ትቀጣለህ ሲሉት የማይሰማ ሰው የሪባ እምነቱ ደከመ ይባላል ወይም ደግሞ የሪባ ቅጣቱ እምነቱ የለውም ጨርሶ አያምንም هذا هو الحق ይሄ حق የሚባለው እና አንድ ሰው መጥፎ ስራ ሲሰራ ስታየው ብዙ መፈላሰፋ አይፈልግም ብዙ መወስወስ አያስፈልግም ብዙ ጥያቄ አያስፈልግም ቀጥታ ወደ ኢማን ሄድና በልቡ ያለው ኢማን እየደከመ ይሄደ ነው وهذا من اخطر الشيء يدوم بتام አደገኛ ነገር ነው يقول النبي صلى الله عليه وسلم لا يزني الزاني حين يزني وهو مؤمن ولا يسرق السارق حين يسرق وهو مؤمن عند سو زنا سيادرك كو ملو ايمان يالو زنا ايادرغم يعني ايمانو سينسا بتشا نو عند سو سيسرق غنزب سيسرق يعني ملو ايمان يالو اي سرقم ايمانو سينسا بت نو عند سو خمر سيتطا سو سيظلم يعني ملو ايمان يالو زنا سرق لبنت سو مجدل متت مبلات من ما انتن مارق ادرغوم ملو ايمان كالي يي نغر اونته نو اند قران اند اند تلك مسسو يازوت ايمانو سيدكم بيتشا نو ايمانو سينسا نو يلالو النبي صلى الله عليه وسلم يعني اثناء الزنا اثناء السرقه اثناء القتل ايمانو ينسال تمام اوكي يقول جمهور العلماء ابزنيو علماء من يلالو الايمان هو يهن نجر وسلوت وندموتش اندرلاين ارغوت يمصفو كوني الايمان هو تصديق بالقلب واقرار باللسان والعمل بالاركان انذي سوس ياكاتتنو ايمان انيا مؤمنوش لمالت ياسافرال عند سو مؤمنين منامنين لمالت هايتشلم الايمان سوس نجر يازنو تصديق بالقلب بل به يا اخيرا ايمان متو بموتو اسقمطو بلبه اخيرا داله جنة جهنم حشر نشر ميزان حساب يهلو داله متو عند بموتو بلبه اسقمطو ايمانه اندزي مون علبت واقرار باللسان بملاس دمو ممسكر علبه اركان الاسلام كم خمسه اولها ان تشهد ان لا اله الا الله وتشهد ان محمد رسول الله بملاس دمو ይፋ ማውጣት አለብህ እንጂ አንዳንድ ሰዎች እንደሚሉት አንተ ይህ ቄስ እኮ ሙስሊም እኮ ነው ይላል እንዴት ቄስ ሆኖ ሙስሊም ሆናል ላላ በልቡ እኮ ያምናል ቁርአን ሲያመጉስ እኮ ነው ሰማሁት ቁርአንማ ኢብሊስም ያመጉሰዋል نعم ቁርአን አላህን ያመጉሳል አቡበከርን ያመጉሳል ወላ ቁርአን ያመጉሳል ኢብሊስ ሸይጣን አለ አዱ والله እና ቄሱ የእውነት ኢማን ካለውና ሙስሊም ካለ ይምጣና ይሽሃድ ይፋ ያውጣው እንጂ ዲይ ክርስቲያን እኮ አንተ እኮ አታቆም አንዳንድ ጊዜ ሲናገር እኮ ሱብሃንአላህ ቁርአን የሚለው እኮ ነው የሚናገር ቢናገርስ እንዴ ይሄ እኮ ካፈር እኮ ለማለት እኮ ያቀታል ምን ነው አንተ ዝም ብለ መጠጥ ሲጠጣ ነው ያየኸው ቤተክርስቲያን ሲሄድ ምናምን እሱ አትይ ውስጥ ልቡ ተመልከት ያኺ ይሄ እኮ ቁርአን ሲፈስር ይህ ከንቱ አነጋገር ነው። በኢማኑ ልክ ከሆነ በልቡ አምኖ በመላሱ ደግሞ ከሙስሊሞቹ ጎን ለጎን ሆኖ يعني መመስከር አለበት። ሶስተኛስ والعمل بالاركان يعني بسون بنتنو باكلاتو دمو الله يعززو نجر مسرات اللبت صلاه يسجدال شي خمر مطفو نوالو مطفو يادرغم مطفو يبلو يكلكلال زكات ياوطال حج يهدال صيام يصومال اباتنا اناتون يا كبرال لسوچو بدل ايبدلم انا يهن تكبار كايمانو يمنچنو እሺ መጥፎ ስራ ደግሞ ኢማን አለመኖር ነው ይሄ ነው ምልክቱ ኢደን ምን ይላሉ علماءቹ الايمان هو تصديق بالقلب بلبك تتلله واقرار باللسان بملاسه ደግሞ تمسكرله والعمل بالاركان بسونته باكله ደግሞ تسرله ይሄ ነው ኢማን የሚባለው ሙሉ ኢማን وقال وقوله سبحانه وتعالى ارايت الذي يكذب بالدين بالدين يعني بيوم الاخره آمن بإجماع العلماء وإجماع المفسرون أن الدين هو يوم القيامة. طيب واعلموا أيها الإخوة كل منكرات أي منكرات يبتبالوا التي يرتكبها ابن آدم هو إما من عدم إيمانه بيوم الآخرة كليا أو ضعف إيمانه ما أنني يوم إني بزوق زينو يهن بدن باتكرنا قد قد አርገድ እየደጋገምኩ ያስተማርኳችሁ ይሄ ነገር ነው። እናንተ መጥፎ ስራ የሚሰራ የሰው ምገድል ኸምር የሚያደርግ መጥፎ ስራ የሚሰራ ካያችሁ ለምን ብላችሁ አትጨናነቁ? ኢማኑ ስለደከመ ነው ወይም ከነጭራሱ ኢማን ስለሌለው ነው በሉ። ወነቁሉ ለውላ وجود يوم القيامه ናሙተን ተነስተን የፍርድ ቀን ባይኖር ኖሮ ወንድሞች ላ ፋኢደተ ولا حكمة للإنسان على وجه الأرض من دنو إنيا تفترا بمريت متن سلسا سبا أمت كويتن كزي أدنيا مهيداتشن ترقمو من دنو منم ترقمو يلو منم حكمة يلو آخرة باينور نورو وندموش يا آخرة يعني إمنت تنش دكم يميل كالاتشو أهون أتنكرتو باكاتشو هني أهون لوجيك نو من ناقرو يدين بيتشاسي هون أمراتشن من إلال أقلاتشن من إلال ማንኛው ኢንሻአላህ ይኩን ፈረንጂ ወላ አሜሪካ ወላ እንትን ጠይቀው እስቲ እዚህ አዱንያ መጥተን ለ 67 አመት ቆይተን ከዚህ አዱንያ سنሄድ ያዱንያ ነገር አለቀ ነገ መጥፎ ስራ ያሰራ በመጥፎ ነገር ጥሩ ስራ ያሰራ በጥሩ ነገር አይከፈልም ከተባለ ሰዋት አዱንያ መኖራችን ምንድነው ህክማው ምንም ህክማ የለው تمام ተመርከቱ ከኔ ጋር ጥሩ ምሳሌ ልስጣችሁ ወንድሞች ሰዎች መጡና ለምሳሌ በድሪዳዋ ከተማ ወይም ለምሳሌ ባንድ ከተማ አንድ ትልቅ ትምህርት ቤት ሰሩ። ይህ ትምህርት ቤት ኤሌመንተሪ ስኩል አለው፣ ጁኒየር ስኩል አለው፣ ሰከንደሪ ስኩል አለው፣ ዩኒቨርሲቲ አለው። ሁሉም ያጠቃለለ በጣም ትልቅ ትምህርት ቤት ነው። ከነጋላችሁ አሁን ተማሪዎች መዘገቡና 5000 ተማሪዎች ተመዘገቡ ከኤሌመንተሪ እስከ ዩኒቨርሲቲ። ስለዚህ 5000 ተማሪዎች አሉ። አስተማሪዎች አመጡና 200 አስተማሪዎች ለዚህ ሁሉ ተማሪ የሚያስተምር እየተቀያየሩ 200 አስተማሪዎች ቀጠሩ። ኦኬ طيب ከዛ በኋላ ትምርቱ ጀመረና የትምርት ቤቱ ዋና አለቃ መጣና ተማሪዎቹና አስተማሪዎቹ ሰብስቦ ምን አላቸው? አይሁ الناس አላቸው ይህ ትምርት ቤት እኮ እዚህ አንድ አመት ስትማሩ ትቆዩና በመጨረሻ ዝም ብለን ነው ተበትነን ወደ ቤታችን የምንሄደው። እና ፈተና ብትፈተኑም ውጤት የለም ያኒ የምሰጠው እንትን የለም ስጦታ ወይም አልፈዋል ተርፈዋል የሚባል የለም አንድ አመት እንማራለን ወደ ቤታችን እንሄዳለን ብሎ ቢናገር ምን ይላሉ ተማሪዎቹና አስተማሪዎቹ? ለምን እንደመጣን እንግዲህ እዚህ ተመረን ያኒ ጥሩ የሚሰራ ጥሩ ክፍያ እንዲሰጠው ያለፈ ሊያልፋል የተረፈ ደግሞ ለተኛ አመት ይደግማል እንደዚህ ያልን ባከለሪዮስ እናመጣ እንት ላ እንደዚህ የሚባል ነገር የለም። ትምርት ቤቱ ተከፈተ ዝም ብላችሁ ተማሩ በመጨረሻ ምንም ውጤት የለም ወላ ምንም እንት የለም ቢባል هل هذا من الحكمة؟ طيب وما حكمة بناء المدرسة؟ انقري لمن دنو تمرت بيتو يقنب باتشونا استماريوش يمزق باتشو لمن دنو؟ لمن دنو كرايم تكفلو؟ لمن دنو لاستماريوش دوموز يوم تكفلو؟ تعب بس؟ نعم تعب بس، تعب الطلبة لمدة سنة، تماريوش لأن دعمت لفوا أتنوا كذا هلا من المنقري اللي بلو يبتاتنوا أتشوال، هي حكمانو؟ أوكي نقول هذا ليس من الحكمة، لذلك نقول نحن نزهنا المخلوق. يه أهون سو سراشنو تمرتبيتو سو نيسراو أستماريوشو سو نيكوطراتشو تماريوشو سو نيمزقباتشو إن يهن أين توتقيت للو نقر مدفونو it is nonsense من بلن سننقر بتلقو الله سبحانه وتعالى سماي فتري مريت فتري بحر فتري نفاس فتري اهل فتره ادلم كواكبت صحاي شرقا منجد تراراوچو يميبلا يميتطا كل نجر فطرو مجرشا ات از ناثين منم نجر وطيت يلم بيبال الله المسدب هون نو انجي الله سبحانه وتعالى تملكتو انغدي كعرش جمرو تاچيدو ود كرسي تيدال تاچيدو ود سمات سبات سماي ورد اندغنا كواكبتوچو حلو شرقاوش አሉ ፀሐይ አለ እንደገና ወረድ ንፋሱ አለ ወረድ እንደገና መሬት ታገኛለህ ወደገን ቀኝ እንትን ሄድ ባህሮች ታገኛለህ እንደገና ተራራዎች ታገኛለህ እንደገና እንስሳ እንደገና ሰው እንደገና ይሁሉ የፈጠረው አላህ ፎር ናቲን የማለት እኮ ነው አኺራ የለም ማለት ፎር ናቲን ማለት ነው አኺራ ይሄን እዚህ የሰራንበት እዛ እንከፈል ማለት اذن سبحانه وتعالى عما يشركون سبحانه وتعالى عما يصفون اخيرا لم يملو سو كل اهون يتناغركوت السنه ترجمه فلا يمكن لله ان يخلق كل الخلائق وفي النهايه لا حساب ولا جزاء ولا شيء يابدوش استساسبنا هذا يسمى عبث عبث ما عرف من دنو ناثين زنبلو متشاوت والعبث ممتنع لله الله سبحانه وتعالى دمو عبث ايادركم بل ممتنع على المخلوق سو يسولج انكون يما يربا سرا بيسرا نسدبوالن الله سبحانه وتعالى انغدي باخره يما من سو بوطيتنا بكفيا يما من سو اسو نو مطفو سرا ميسرا معناتنا ولذلك هناك تسليه انغدي ازي لا تلك مدهانيت ناغنيالن تلك مدهانيت لمن للمظلوم يتزلم سو يزلمو سو والله مؤمن كهونه زي لاينو تشغراچن كو بايمان نو مؤمن هونه سو ستن كبدلچ نا كزلمچات عند وند غوربيتو وندمو غادنياو يكزلمو تلك مدهانيت على زي سو يما يقو مدهانيت من تلو الله والله تلو الله لن تفلت بهذه السهولة بل غدا ستعطيني مظلمتي ايه دواءنا والو والله اني ولسه وسك زي جربي والله مكري والله عند سوس يزلمه يزلمه نقر لما وطأت كسول ما وطأت كال تشالك ويم يمنقست زمد علو ويم حيل علو ويم عند نقر بتقام لقر لي فلقال ويم يابلا شبهال يهن فرته حق هن قال وسدك مدهنيتو مندنو متلو والله زاري بالدنيا دارنا يالنو نجي اخيرا دار لنا اطفطف فرغه نو متملسلني ازا غزي ويله انت زلمهني ادلم غنزبي بلا اشي من ما ادلم لا الله تتشالهو نجي اني انت الله زند سنقمت بزا غزي تكفلني الله قالك طمونا تاغني الله اطمئنان تاغني الله وندموچ مكرت ايه نجر مكرت والله تسفاك قرت كطلاته بقى كزلمه سو لا الله ستقونا نجي الله ولذلك يقول صلى الله عليه وسلم من كان عليه مظلمه تمام عند سو مظلمه قالو يعني سو كزلمه معناتنا انت سو كزلمك بغنزب نو بهميتا نو بسدب نو بمجدل نو بممتات نو بمن أيت نجر سو كزلمك يقول فليتحلله اليوم قالوا نبياتشن አሁን ጸድተህ መሄድ አለብህ ከዚህ አዱንያ ሂድና ከዛ ያኒ ሐቁን ከወሰድክበት ሰው ታረቅ قبل يوم لا دينار له ولا درهم قالوا نبياتين نجي بجنزب لتكفلو بتفلق بورق لتكفلو بتفلق يما يتشالبت كانو نجي يزلمكو سو كهونه ان شاء الله بعند سنتيم يزلمكو قالي اهون كسو تارق كسو فايلون صدت ترجه فايلون زكته هيدي قالوا نبياتين وكما اخبرتكم يا اخوه من قبل ان النبي صلى الله عليه وسلم وزغزينا نغركواشي عند كان نبياتنا صلى الله عليه وسلم صلاه الفجر سجدونا بمسجد كذا بوونبر تنش انتن قچ بلو قدم بلو انتنو منالو بذا غزي بذا كان ان جعفر ابن ابي طالب تقلالا 81 سوت ود ايتوبيا هيد ود حبشا ود احمد النجاشي هيد وزال بوزو እንትን ግዜ የተቀመጡ ሰዎች ጨርሰው ሲመጡ በጣም ደሳላቸው ነቢያችን ሰለላም ጃዕፈርን ሳሙትና በጣም ደሳላቸውና ሰላተል ፈጅር ከሰገዱ በኋላ ምን አሉ እናንተ ሐበሻ ደርሳችሁ የመጣችሁ እኔ አቃለሁ በአርድል ሐበሻ ብዙ የሚያስደንቅ ነገር እንዳለ አቃለሁና እስቲ ካያችሁት ድንቅ የሆነ ነገር አውሩኝ አሉ ነቢያችን ሰለላም عند سو تنسانا كنزا حبشا درسو يمتا يا رسول الله لاتشو رأيت امرأة عند تسيت كو أيه والي منو يتش سيت تحمل انسرا تشكما كعند بوتا وها يميك أدابت وها بانسرا ومولتا بقمد عرقا ازي جربوالي تشكما ستهيد عند واتاتنو دنقاي ورورو انسراوانا انتنو انسراو سبرونا وها وفسسي እንስራ ደሞ ተሰባበረ አለ ከዛ በኋላ ዘወር ብላ ስታይ ለካይ መናጢ ሆነው ወጣት አንድ ዱርየ ነው እሱ ነው የሰበረባት ምን አለችው መሰላችሁ ተመልከቱ ይቺ ጃህል ነች አልተማረችም የገጠር ሰው ነች ላኪን ተፈጥሮ የተፈጥሮ ኢማን አላት ምን አለችው ያ ጉደር አለችው አንተ አጥፊ ጥፋት የምታደርገው ባለጌ አለችው يا غدر سترى غدا نقل التاينو عندما يجلس الله الجبار العلي القدير على كرسيه ليقضي بين الناس لقاءنا هناك لتشو الزن القنان نقل بأرض المحشر الله سبحانه وتعالى وانبرونا متتزقوش بلو يتالو يزلمونا يتزلمو بلو فردسي ست الزن القنان لتشو እንግዲህ እሷ በመታመነው ነገር ነው እንግዲህ አቂዳ ተባላሽ እንዳትሉኝ ወንድሞች ላላ ይቺ ገጠርተኛ ነች በሚሰማት ነገር ጥሩ አገላለጽ ነው የሰጠችው ነገ አላህ ዘን አላህ ዘ ቁጭ ብሎ በቃ ፍርዱን ሲሰጥ እኔ እናንተ ዘን ቀርባለን አለችው እና ሰውየው ለነቢያችን እንደዚህ አይሁ አለ فتعجب النبي صلى الله عليه وسلم ብድግ አለ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ قال صدقت صدقت صدقت አሉ እነቷ ነው አሉ قدي نبياتنا هو الزي لاي لا يعني أن الله يجلس على الكرسي يعني نبيات الله سبحانه وتعالى ومبر بالقجب له منامن ما رتات شوال اللهم نبياتنا لكن إيمانوا قد أرتنيا هنا بحبشة أقر إيمان بيوم القيامة إيادا نقطنو إيمانوا بأخيرا تنستن كأنتنو يعني كأبر تنستن لفرد من الكرب فراجو دمو الله ما هونون ما منوا በጣም ደሳላቸው ሰደቀት ሰደቀት አሉ ነቢያችን وقضاء الله في عباده بالعدل الله بفتح እንደሚፈርد مسكرج لجسيتوا ويقول سبحانه وتعالى ين عند سو ظلمو كاكاكا بلو ميسقو يتزلمو دمو قرط بلو بقى እንደዚህ سيل لا يقول سبحانه وتعالى ولا تحسبن الله غافلا عما يعمل الظالمون انما يؤخرهم ليوم تشخص فيه الابصار الله كو يزلموا سوچ زنبلو سياياچو يعني يرسان داي مسلاچو ويم سلال چالن داي مسلاچو ويم زنگتون داي مسلاچو لا قانون يطبق نو انما يؤخرهم ليوم عند كان يمطال تشخص فيه الابصار عينه فتت أرجه فردهن يمتوسط بتكن يتبكن والله سبحانه وتعالى. وانظروا يا إخوة الآن الناس تظلم بعضها لبعض، والظالم إذا لم يقدر يقدر عليه نعم يزلم سوءهن بتأم بكندونه وبزمدونه وبمنقستونه وبمن يوم نجر يتزلم سوء جنبس ولا سهد يزلم سوء دمو يعني مثل بس سوء ستاتة من أين تيمايك أي مسلوال عندن دقزي عند سوء سيزلم كذا هلا شلو تانا هلنا ودكمو كذا لما وسوي حق ولا موسد سياق أتو من إذا تكلش وزي سوش نزيل له من إذا له يقول ماذا يفعل الله الله من يسرانه يا يني يتزلمكو زميلان دي ألا يأخذ الظالم أخذ عزيز مقتدر انديت الله زميلان إني بقلسي يتزلمكو حيرين يا دلم دي قيتها لمن ظالمون عندنا قرايا درقم بلو بچن قلات كم ياسب سو سنتنو بزونا شو عدلم. ولكن الله سبحانه وتعالى أجاب على هذا السؤال لزهت إياك إيه؟ الله سبحانه وتعالى بقرآن بهولت السورة قلت سيهون ومرس ست مالتنا الله لي ظالمو كتات لي ست إجلال بي ودن ذات مين تبقى زلمه بزاق زي عند كتات لي ست إجلال لظالمو. لكن لا لا لا لا الذي يكون الدنيا تبلاش لك الله سبحانه وتعالى بسورة النحل بسورة فاطر بهولتهم الله قال سؤال من عليه بسورة النحل من إلى الله سبحانه وتعالى يا الله ولو يؤاخذ الله الناس بظلمهم الله كو يزلم وسو كتا ميكتا بنور يا يبدل وسو كتا ميكتا بنور أنا بدلنا يبدلنا يتبدلوا ودياون وتأثي بياسات شو الله نزيه تراي متى ولو يؤاخذ الله الناس بظلمهم ما ترك على عليها من دابة بزيه مريت عند هوتي على لو بأجر مهدا يجني مبر مكنياتهم بمولوا فترة ظلم عليه جندان عند جندان تزلم عليه زنجرو هتوان زنجرو تزل مالج بري بكندو عرقو برين إيمتال يسو ليج يسو غنزب بلتو تنيتو يادرال هلو يتزلمنا يزلمي every minute بعد دنيا اللي. طيب الله يهمسي قطع يهن جوتا هنو عليه نقر ولو يؤاخذ الله الناس بظلمهم بزلمو قطر الله ارمجاك والسلي ما ترك عليها من دابة عندي فترة كان بزي مريت هاي قنيم يتأفان ببر ولكن يؤخرهم إلى أجل مسمى لتوسنك أن يتأبك أنا والله سبحانه وتعالى ما شنو يتوسنوا يوم القيامة كان كأبرات شنتك أسكسن سنهد يا يعني كأتأروات شنزانو فإذا جاء أجلهم لا يستأخرون ساعة ولا يستقدمون استئياو بدن بالكرام ولو يؤاخذ الله الناس بظلمهم ما ترك عليها من دابة ولكن يؤخرهم إلى أجل مسمى فإذا جاء أجلهم لا يستأخرون ساعة ولا يستقدمون. هذا في سورة النحل. وفي سورة فاطر الله سبحانه وتعالى من الآن نفس الشيء ولو يؤاخذ الله الناس بما كسبوا يندى أنه بتساسات ونقر قطعت كسدت والله سبحانه وتعالى بزلموا ظلمك ودعونوا قطعت كسدت ما ترك على ظهرها بزي بمريت جربة من دابة عند هوت يعلو نقر بأقري أميهد أي قني من البر الله يفجأت والهلو ولكن يؤخرهم إلى أجل مسمى فإذا جاء أجلهم فإن الله كان بعباده بصيرا. يوم القيامة سمت من نو يتزلمو أنت بأن تسلم ياك أتشو بزاك أن بزرزر وتأثو يدقن يا لله. إذن الله سبحانه وتعالى النزيه فذلك الذي يدع اليتيم ولا يحض على طعام المسكين يهن وانجل مسر سوتش የአኺራ ኢማን የክፍያ ቀን የማያምኑ ሰዎች ናቸው። ፈልሙእሚን ሰሒሕ ትክክለኛው ሙእሚን የሚባለው ኢዛ ቂለ ለሁ ሊማዛ ላ ተዝሊም መን ዘለመክ፣ የዘለመህን ሰው ለምን አትዘልመው ለምን አትዘልመው ሲባል የቁል አኻፉ ልሒሳብ የውም አልቅያማ። ይህ የሚለው ነው ትክክለኛው ኢማን ሙእሚን ያለው። እንዴ አንተ ትናንትና ሐኑታ ስትሰድብህ እንዴ ትናንትና ትሰድብሻል ነበረች እንዲ ሐኑታ፣ አንቺ ከእሷ በላይ እኮ ረዥም ምላስ አለሽ እኮ ለምን አትመልሽም? ከዛ ሳሪና ምን ትላለች የተሰደበችው? አይ ሐኑታማ የት ልትሄድ ነው? ነገ እኮ የፍርድ ቀን አለ፣ ለዛ አሳልፊዋለሁ የሚል ትክክለኛ ሙእሚን ነው አሉ። ወንድሞች ይህች አሁን ያልኳት ነጥብ እባካችሁ ያኒ ይህችን ራብዓት አልዓደውያ አቡ አኒስ ሸክ ኑር ሐሰን ሰላማት ምናምን እያላችሁ ይህን ነገር ያዙትና ኮሜንት ስጡት። ወንድሞች ወላሂ ወላሂ እኔ ያስለቅሰኛል አንዳንድ ጊዜ። ለምንድን ነው እንበጠብጠው? ራሳችን እንበጠብጣለን። ለምን እንቆጣለን? በቁጣ ስኳር በሽታ ይመጣል። በቁጣ የደም ግፊት፣ የልብ በሽታ ይመጣል። ለምን አሳልፈው የአኺ ለነገ ይሆን ይህ ነገር ነገ አላህ ይከፍልሃል የሚለው እና የተዘለመው ሰው ቃለ አኻፉ አልሒሳብ የውም አልቅያማ እንጂ የተዘለመ ሰው እኮ ሊዘልም ይችላል እኮ። የተመታው ከሱ በላይ ክንድ አለው፣ ጥርሱን ሊያወድቀው ይችላል። የተሰደበ እጥፍ አድርጎ ሊመልስ ይችላል። ላኪን ትክክለኛው ሙእሚን ነገ ይሻለኛል የሚል ነው አሉ። ቃለ አኻፉ አልሒሳብ የውም አልቅያማ ወኢዛ ቂለ ለሁ ሊማዛ ላ ተንበስጥ ወተዝኒ፣ ምን ነው አንተ ሂድና ከተማ ውረድ፣ መጠጥ አለ፣ ሴት አለ፣ ምን አለ፣ ተዝናና ያኺ፣ ብላ ክትፎ ምናምን። ለዚህች አዱንያ ደግሞ ሂድና ምን አለበት እንትን ብትር የሚሉት ሰዎች ቃል ወላሂ እነ ወሳኢለ ዚና መብሱጣ ይላል። የዚናና የኸምር ሰበቦች በደንብ ፊቴ ከቤቴ ስወጣ አስር እርምጃ አልሄድም ሴት አገኛለሁ ከፈለኩ ከቤቴ ስወጣ አስር እርምጃ ማልሄድ መጠጥ ቤት አገኛለሁ። በየቀኑ አስር ሴቶች በአስር ሴቶች ዚና ለማድረግ ማንም የሚከለክለኝ አለ፣ ገንዘብ አለኝ፣ ሴቶቹ ሞልተዋል። ለምን አታረግም? ለምን አትደሰትም? የቁሉ ሁናከ የውም፣ አንድ ቀን እኮ አላህ ስብሓነ ወተዓላ ወስነዋል የፍርድ ቀን። ስለዚህ ያ ቀን እፈራለሁ የሚል እሱ ነው ቆንጆ ሙእሚን ተባለ። طيب ولذلك قوله سبحانه وتعالى أرأيت الذي يكذب بالدين بتنو بآخرة أمنتي لله تاكأله فذلك الذي يدعو اليتيم ولا يحض على طعام المسكين يه بعد أمنت إيمان بيسي هنا وسو السكنو يتيموش ميقفع يتيموش ميبدل يتيموش جنزب بلتو ميادر مسكينوش ሰደቃ ለመስጠት አይፈልግም። ሰደቃ ስጡ ብለው ሰውን አይገፋፋም። ሰደቃ ለመስጠት የማይወድ ሰው የሰደቃ ጀዛ እና የስስታምነት ጀዛ የማያቅ በአኺራ የማያምን ነው። ይህ ነው ትርጉም አይደለም። ሀዚህ ልሙንከራት ሚን አደም ኢማንህ ቢልአኺራ። ኦኬ ወቁልቱ ለኩም ሚራራን ወትክራራን አነ አደም ልኢማን ቢየውም ልአኺራ ፈቀጥ አለዚ የጅዓሉከ نعم تكره الأعمال الصالحات والله والله يفلقون نقر بتفلقوا بتفلقوا بتفلقوا كالزه ليلة التاقنين عند سو ستات يمي أدرقوا علمية ميت ألاو أخيرين انتنو يعني جنة من آمن ميت ألاو نبيون ميت ألاو قرآن مكرات ميت ألا علماء وشن ما أكبر يعني تقل لا الله مودو سراء ميت ألانا مطفو مطفو سراء مودو የአኺራ ኢማን የሌለው ብቻ ነው። ሌላ አትፈልጉ ወንድሞች። እኔ በምን እንደማስረዳቸው አላቅም። ሌላ ፋክተር የለም። አነ ሪጃል ወኒሳ መተለ ሙጅተሚዒን። እኔ ብዙ ጊዜ ምሳሌ የሰጠኋችሁ ነው የነገር። ለምሳሌ ልድገመው እሺ። ለምሳሌ 30 ሰዎች ምሳ በልተው ይቀመጣሉ። አሁን 2-3 ሰዓት አላቸው፣ ሊዝናኑ ነው የመጡ አይደለም። አሁን አንዱ ያመጣና ጆክ ያመጣል። ሁሉም ካካካ ብሎ ይስቃሉ። በቃ እግራቸው ዘርግተው ምናምን ይጫወታሉ። አንዱ ደግሞ ስለ ሴቶች እና ስለምን ያመጣና ደስ ይላቸው አለባቸው ይከፈታል እንደዚህ አንዱ ደግሞ የስፖርት ያመጣልና ስፖርት ሲያመጣ ማራዶን ነው የሚሆነው እሱ ትልቅ እንትን ነው የሚሆነው የፖለቲካ ያመጡና ማሻአላ ዶክትሬት ዲግሪ የህግ እንትን ምንድነው እትሉ ህግ አክባሪ ዶክትሬት ዲግሪ ያለው ይመስላል ይከራከራል ይናገራሉ ይስቃሉ ይጫወታሉ አይደለም ከአንድ ሰዓት በኋላ አንድ መጣና ወንድሞችና እንትን ጓደኞቼ አልহামዱሊላህ ረብል ዓለሚን والصلاه والسلام على رسول الله صلى الله عليه وسلم ይውላችሁ እንግዲህ እኛ ቁርአን የወረደው በጣም ጥሩ ህይወት ሊሰጠን ነው يوم القيامه ይባላል ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ ከጀመረ ሰዎች ምን ይሆናሉ አብዛኞቹ ያዘገንናሉ ይላል እንደዚህ አንዱ ደግሞ እግሩ ይዘረጋና ሰዓት ያያል ቲ ሰዓት እኮ መሽቷል يا جماعه ሰዓት እኮ ሄደዋል ይላል አንዱ ደግሞ ወንድሜ ፍቀድልኝ ሚስቴ እንኳን በውጭ ነው የተውኳት ህፃኖቹ ያስቸገሩዋት ነው ይላል አንዱ ደግሞ ምን ይላል ያኒ እንቅልፍ ይወስደዋል ይተኛል የአላህ ነገር ሲመጣ የዲን ነገር ሲነገር ኩልሽልሽ ብለው በቃ ጥፍጥፍ ብለው እንትናሉ የአዱንያ ነገር ሲነገር እስከ ፈጅር ጊዜ ብታጫውታቸው ይስቃሉ ምንድነው ምክንያቱ ማን ነግረኛል ወንድሞች ስለታመሙ ነው አንዲት ነብክ ምክንያቱ አንዲት ነች ምንድነች ንገሩኝ እስቲ በጽሁፍ ንገሩኝ ኢማን እሺ በኢማን ነው በአላህ ያምናል በአላህ ያምናል ኢማኑ በአኺራ ኢማን የለው በጀዛ ኢማን የለው በአኺራ የለው ኢማን ወንድሞች እኔ አይደለም ያልኩት والله እኔ ሌላ ሰው ቢነል ከራከረው ነበር እኔ ምንድነው የአኺራ እምነት እንደዚህ ያደርጋል ብዬ لكن الله ينقر قرطوال يقول سبحانه وتعالى في سورة الزمر وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة بالله العالم إن الزا إيمان بآخرة إيمان لله تشو يا الله إنا يا نبي يا جنة يا جهنم قال سمت آية اشمئزون قد أتشوكم ترترتر إلال لباتشو يتأبال راس متاتي متأباتشوال ለመስማት ዝግጁ አይደሉም እናቴ መጣች ያኒ ሚስቴ እርጉዝ ነች ባካቹ እንሄድ ሰዓት ኮ ደርሷል የሚሉ በአኺራ እምነት የሌላቸው ነው ብለው አላህ ቁርጥ አርጓል ወይዳ ዘክር الله وحده لا اشمعزت قلوب الذين لا يؤمنون بالاخره طيب واذا ذكر الذين من دونه كدين لا كشرع لا كاخرا لا كالله لا ነገር كتتقس اذا هم يستبشرون ልባቸው ይከፈታል ይስቃሉ ደስ ይላቸዋል افهموا هذه جيدا ونتي نو የዛሬ درسአችን ይህች አያ ብቻ ብትወስዱ በጣም ሀብታሞች ናችሁ አንድ ሰው መጥፎ ሚሰራ የአኺራ እምነቱ ሲደክም ነው እንላለን والحديث النبي صلى الله عليه وسلم ምን አለ ስለዚህ من كان يؤمن بالله واليوم الاخر فليكرم جاره باللهنا باخره امنت يالو سو غربتون تتنققو اكبرو يازالو ليلى حديث من كان يؤمن بالله واليوم الاخر يؤمن بالملائكه يؤمن بقدر وشر علالو نبياتين باخره يا الله امنت واناو نو باخره امنت يالو سو فليقل خيرا او ليصمت ويم طرو يناجر ويم زم يبل በአኺራ እምነት ያለው አለ ጥሩ መጥፎ አይናገርም ምክንያቱም ያንዳንዱ ቃል ስለሚከፈልበት መጥፎ ነገር አይናገርም ሌላ ደግሞ ሌላ ሐዲስ ነቢያችን ምን አሉ لا تسافر امرأة عند ست تؤمن بالله واليوم الاخر الا مع ذي محرم عند ست باللهنا بيوم القيامة بكفياء يمكفلبت كان بزاي متامن كهونج على محرم ከ85 ኪሎ ሜትር በላይ አትሳፈር ባሉ ነቢያችን ሰለላሁ ወላሁ ሱብሃነ ወተዓላ ምን አለ من كان يؤمن بالله واليوم الاخر نعم ነቢያችን ሰለላሁ ምን አሉ من كان يؤمن بالله واليوم الاخر فلا يؤذي جاره እንትኑ አይበድልም በአኺራ እምነት ያለው ጎረቤቱን አያሰቃይም ይላሉ ነቢያችን ወነسأل استند أيك، من الذي يريد الفساد ولا يريد الناس أن يستقيموا؟ نتأيك السوند مش والله ما ننتأيك إنجليه سو بنتأيك يسو أساسا بيتلاينه. طيب علماء شو بنتأيك أشوا راسا شو علماء شو يتلايو مالسريسة تقولنه ما ننتأيك إنجليه ما ننتأيك الله ننتأيك والله تياك إنجليه ندزينه. من الذي يريد الفساد ولا يريد الناس أن يستقيم على منهج الله؟ من نو بدينو كتبلو يا نبياتشن فلك تكتلو مهد يما يودسو عن بكا دينو بدن بندهد اي فلقم سيتوش حجاب نيارغو اي فلقم سو امست وقت بمسجد نسجد اي فلقم حلال لمبلات اي فلقم ريبا بتام اندي زرق اي فلقال قبو من ادر لميلال انا استقاما دي هون يما يفلقنا بلبوم بتكبارو روما قال يما يود سومان لو الجواب أنزله الله في القرآن يقول سبحانه وتعالى الذين يصدون عن سبيل الله ويبغونها عوجا وهم بالآخرة لا كافرون من قد كتب لو دجنا ميوسد من قد اتفتف بلون دي سبع بريم يفلقوا نقروا بتأم دي الزبارك أو جنبر دي هون يوم يفلقوا كالله مسمر وتسو بقى يشيط أنت كتاين دي هون يميفلقوا هم الذين لا يؤمنون بالآخرة هم الذين كفروا بالآخرة الذين يصدون عن سبيل الله يا الله من قد يمزقوا ويبغونها عوج عوج مما تنو يعني يتولاك قد يمهدوا من قد الله دلم توت الله تقبر له توت الله يعني أمام ما هونو من قد يميفلقوا سواج هم بالآخرة كافرون يجزاك أن اللبلو يما يمنو سوشنا تشويلان. طيب ليلات إياك أن تأيك والله سبحانه وتعالى من الذي يتكبر تبتنيا سومان نو ونموج تبتنيا بتأبيت يتنفى سومان نو بتأبيت بتأب يعني تبتنيا هو نومان نو سبحان الله نعم والله استي الله أن تأيك الله سنتأيك ومن عليه يقول سبحانه وتعالى إلهكم إله واحد فالذين لا يؤمنون بالآخرة قلوبهم منكرة وهم مستكبرون تملكتوا أنه منشو إن الزاب آخرة يما يامنوا سواج الناس سناتشو متكبرين تأبتن يوشن السناتشو إلهكم إله واحد فالذين لا يؤمنون بالآخرة قلوبهم منكرة لباتشو تأمام منو كادي وشناتشو وهم مستكبرون ككدات النام بآخرة ألما مناتشو تأبت يتكاتشو لله لين هذا من تأيك وستي الله سبحانه وتعالى الله سيتأيكنا سمال سلن دس سلال من الذي لا يحب القرآن ولا سماعه بل إذا سمع القرآن ينزعج من القرآن ما يوده بل قرآن سيسمع بك زنبلو بك نج عن نج عن دزي حديث سيسمع بك أنج النزي يات الله هم قصص انتنو سيسمع زفن جن يرق سال كسو بك يرقص يعني يدن سال نام منو قرآن ميت ألا ويمك قرآن زقت يلو لبو منو قال سبحانه وتعالى وإذا قرأت يا محمد ألو يا محمد ويا أي إنسان وإذا قرأت القرآن جعلنا بينك وبين الذين لا يؤمنون بالآخرة حجابا مستورا بآخرة ما من سو لبو زقتار قو مقار الجار قو يزقاو بآخرة ما يمنو سو السنو قرآن ما يودو قرآن يودم حديث يودم مجالس العلم يودم علماء وشو أدو يودم ندزي ألوكو بمحاكلاتهم بزو أدو ندزي النزي سو شكو يا آخرة أمنتات شو بات عمي تزقابات شو مسكين وشنات شو يلال دمو قتل الله ننتأيك من الذي يعمل الفواحش والمنكرات مطفو اسك ايام سرا حرام منا من يميا بزا سو بزو مطفو سرا يميسرا ومان نو ولكن يظن انه كأنه لا يعمل شيء مطفو سرا يسرا مطفو اند سرا ايوكم بياوكم يكبرال يعني تبيتنيا نو مطفو سرا يسرا كدين وچ يسرا فحشاء ومنكر ظلم يسرا منم اندالا درجة أي سماهم بقى عند زينهم ما نوي هنا جر الله سبحانه وتعالى في سورة النمل ينطيها كما للسؤال. قال سبحانه وتعالى: إن الذين لا يؤمنون بالآخرة تمركتوا قد أي آخرة ابنتنا. إن الذين لا يؤمنون بالآخرة زينا لهم أعمالهم فهم لا يعمهون فهم يعمهون لباتشو زقد تدرقناتشو يا آخرة ابن السلالاتشو سلزي يفلقون السراء يسرى من ما يمسلو من ما يمسلو. طيب يا مجرش يا كلا الله نتأيك استي ما جزاء من لا يؤمن بالآخرة بآخرة ما من سو بالدنيا أي تنال بالدنيا كتاتو زقت تلا لبو ترس راي سراب لما تفو سرا لبو يكفتال لترو سرا الله لم يودو سرا لبو يزقال إيش يا الدنيا أو كان القتاية يا آخرة اسم الدنو بآخرة يما يمنو سو بيوم القيامة جزاء من دنو بلا سنة أيكو. الله سبحانه وتعالى في سورة يونس مثالي ستوال قلت من عليه: إن الذين لا يرجون لقاءنا نزا كنيا لقنانيو يما يودو سووش من ما يتنون دموش متو تنستو كنيا لما قنانيت يما يودو سووش. إن الذين لا يرجون لقاءنا ورضوا بالحياة الدنيا يا الدنيا منور تأفت أتشو يا الدنيا منور وددوت كنيا مجنانيت مجنانيا يوم القيامة كنيا مجنانيت تألو واطمأنوا بها يا الدنيا نروت أمونا أن أنت ست أتشو دسيلة أتشوال باك تموت على باك زور بلانتي باك يطرو على باك زور أنتي يطرون يدله هوتيلو بشريتون هوتيل نمنرو ندقنا የኔ ቁርስ በለንደን ነው የኔ ምሳ ደግሞ በፓሪስ ነው ተመልሼ ወደ አዲስ አበባ ነው መመጣው 3 4 ሴቶች አሉ ከኔ ጋር ይዝናና ሊደንሳል ከዛ በኋላ ፎይታ ያገኘ ይመስለዋል ان الذين لا يرجون لقاءنا يوم القيامه ነው لقاءنا ማለት ምንድን ነው ሙቶ ተነስቶ ከአላህ መገናኘት የማይወድና የማያምን ورضوا بالحياه الدنيا يا الدنيا النورو دسላቸው واطمأنوا بها شيء سورة يونس لما نبو يا قطر سبات والذين هم بآياتنا غافلون جزاءتشو أولئك مأواهم النار بما كانوا يكسبون جزاءتشو جهنم نوالي. إذن وده سورة المعون نملس وده سورة شن قال سبحانه وتعالى: فذلك الذي يدع اليتيم يا بآخرة إيماني للو بيتيموش سيج أوتنا وعلن. إيش معنى يدعو بتشديد العين؟ مش يدعو يدعو شدد معناه يدفعه بقوة من شدة كراهيته بتقام يتيموش نافكيروش لميت ألا بحيلنو ميقفاو كبيتو كهوني قفتر ياوت أوال كقبجا كهوني ياوت أوال جنزبو حقون فلقو باك يا باتي جنزب ستعين سلو يتيمو باك هيد بلو باك أتفي ستون مياوت أو يدعو اليتيم كما قال سبحانه وتعالى في سورة الطور بسورة الطور من عليه: يوم يدعون إن شددوا ويوم يدعون إلى نار جهنم دعا إلى يعني بقوة بحيلنو ميقف ترواتشو مالتنو. اليتيم ما نو يتيم يتيم مالت بسلم انه هو صغير دون البلوغ ياك ما قدام ادمي على الدرسة وفقد اباه اباتو ياتا اباتو يموتي ياك ما قدام على الدرسة هتسان من يبالال يتيم. وخاطب الله نبيه اليوم الله سبحانه وتعالى نبياتشن صلى الله عليه وسلم اندزي بلو تناقري: انت محمد اني كون ياسادكوه ساسدقه يتيم ارغن ياسدقه مكنياتهم اباتو كترقزو بها لنبياتشن موته اندقنا اناتو لجو يسدس امت سيهون موته موتهج اندقنا كابو طالب نو يادقو يتيم هونو اباتنا انات اتو نبياتش ساسر سلم على ابات على انات كابو طالب ادق اندقنا ابو طالب اقوتاتشو موت مجمرا كابو المطالب نبر عبد المطالب مالت اياتاتشو مالت نو አያታቸው ሞቱ እንደገና ወደ አጎታቸው አቢ ጣልብ መጡ አያታቸው ሞቴ ሞቱ እሳቸው ሞቱ እና ምንድነው ምለው ምን አላቸው አላህ ሱብሃነሁ ወተዓላ አለም የጂድ ከየቲመን ፈአዋ አንተ መሐመድ የቲም ነበርከ አይደለ ግን በኸዲጃ ቤት አስገብተን እንዴት የመሰለ ኑሮ ወይም በአቡ ጣልብ ቤት አስገብተን እንዴት የመሰለ ኑሮ አይደለም የሰጠነ ووجدك ضالا فهدى ووجدك عائلا فاغنى فاما اليتيم فلا تقهر انجدي يا يتيم مرارانا يا يتيم سقاي سلايهو انت يتيمن اتبدل واما السائل فلا تنهر علي فاما نعم الذي يدعو اليتيم اذا يتيمن بهاي القفترو قفتو منامن يميابررنا ميبدلو الجزاء من جنس العمل لك اندسو دمو بجهنم تدفتو تغوتو نو ميغبارو يقول سبحانه وتعالى في سوره الطور هنا نبكو قال يوم يدعون الى نار جهنم دعا اندزي مساسلو سوت ود جهنم سيغبو باكاچو تفضلوا ود جهنم باكاچو يهن ونبر لنانت نو قبي يقم انتن ياططو مار ياططو ادلم جهنم يمسغبواچو لا يوم يدعون الى نار جهنم يتغفونهم يغبو ادلم لكن انت تدعو اليتيم انت يتيم باجه هرج تبروا له ممكن تغفوا الله يودقال وين كبيته تبروا الله ادلم لكن الذي يدفعك نجي ميدفعنا نغوتته جن انسان ادلم بل الملائكه غلاظ شداد لا يعصون الله ويفعلون ما يؤمرون ملائكة رو مقفتروه نجي والفرق لينوتو من دنو أنت تدعو اليتيم من بيتك إشي يتيم الله دلم حقون فلقو سمت أود بيته هد بلا برون بفيتو لا متزاقو كمن دنو يبارركو كبيته يبارركو يتي هدال خلاص بيتو يهدال كبيته كتبرار بيتو يهدال لكن يوم القيامة تملكتو ملائكة قفتو قفترو سيتألوه يت نوم تقبع وندموش ودى بيته تيدالة ودى جهنم نوم يتقلوه إذن بتقام تلك ليونة تهلو يثيمين ستقفع ودى بيته نوم يهدو ويمدو أقيتو بيته هيدال ويمدو أكستو بيته هيدال ملائكا سيقفتروا يوم القيامة قل جهنم نوم يكتو يهنو نقدي بتقام تلك ليونة تهلو يقول سبحانه وتعالى قطلو من عليه ولا يحض على طعام المسكين يثيم يتقلال بل مسكين هم يبالو نقر جنزب لمسكين مستات تقلاتونه يحض مالت يعني جنزب ستو يالي مسبكنا من نقر اي ودم ولا يشجعو عبرتها التام لفاكر مستاتها عبرتها التام فمن باب اولى لا يعطي المسكين هو نفسه السولة مسكين هاي ستم مسكين ستقو بلا دمو اي ابارتات ميت قلال اصلا مسكين كمسكين قامت تبابر اي ودم سويو كمن دنو يمتاو يا اخيرا ايمانو ضعيف سلوهوني ويطعام المسكين قالوا علماء شو مسكينوش مابلات لمسكينوش صدق امستات سوست اينت نوالو سوست اينت نو عندو لا يطعم عندو كنج الراسو لمسكين اي ستم ምክንያቱም ለምስኪን ከሰጠ ጀዛ እንዳለው አያምንም ከኔ ጋር አላችሁ 5 ብር ለምስኪን ከሰጠው ነገ አላህ 50 ብር አድርጎ ነው የሚመልስልኝ የሚለው እምነት 0 ነው የለም ይሄ አንድ ነው ለምስኪን ጨርሶ አይሰጥም ሁለተኛው ደረጃ لا يحض على طعام المسكين السراسو ለምስኪን አይሰጥም بل يعني لسوم ليلين سمولين بيهونم ربا كاتشو مسكين اردو لمسكين مستطرونو ايلم ايوات عام كافو مكنياتهم راسو باخيرا امنت يلوم سوستنيانا يكفانا يباسنا قر درجاو من دنو يأمرو بالبخل سستا من دتهون يمرحال يمكرحال من دنو انت سانتي ما تاوت اباك من دنو سو سرطو اي بلا من دي سو من اقبها انتي يا اخي امست بر لازي مسكين ارى باك امست بر برقد بتاس قباو كوبا عن دور امسا برهنو نمت الله يا من مسكين نو اندازي يلال انا يكرهو سو سيصدقم اي ود ميت الال بات امس ستام نو هلال. الله سبحانه وتعالى بالقرآن من عليه الذين يبخلون ويأمرون الناس بالبخل ينون قد يباس السوستن يو درجة الكواتشو عندن يو درجة أي صدق هلتن يو تصدق وبلوم يو سوما أي مكرم سوستن يو قن راسو سستام هون عند قناة سو سستام دي هون يم يستمر سوش يقر مالكو يسولي هل سو سستام دي هون بغنزبو قاتلون دي موت يستمر علي قفار فال كيف يمت أوي الله نزي يالرو الذين يبخلون النزاب بخيلوش الناس استاموش ويأمرون الناس بالبخل عند قناة دمو ببخلنا بسستام النتي يستمروا كزاي باسس ويكتمون ما أتاهم الله من فضله وأعتدنا للكافرين عذابا مهينا دمو عند سو الله ستوت أجا حبت شاي نعمة ستو لكن أين قرم لسو إني اللي نمكو إني أكو من تني اللي نم ربك أنت أرى إندني أمي بسو سو كويلم منم الله سبحانه وتعالى من يلا وأما بنعمة ربك فحدث الله نعمة ستها لسو نقر الله كو نزي نعمة ستني الله كو يودني الإنام ملتوال جذب ملتوال لجوش ملتوال كمالت هول جزين يالنو يا الله النعمة دبكو عندما يرزق أمي مسلو سونو علو يكتموا نعمة الله عليه تمام يقول ويكتمون ما أتاهم الله من فضله ربما يقول لك عند سو مثلا من الآن أنت أدي سابا هيدنجي أدي سابا كو يا أفريقا جنة كونج إن هيدا تزنان ته قد هيدا الشريطة هوتيل قبا كذا إزا مقبو كذا بلا تأفاج نو إزا كذا وهلا ليف دمو دانس بيت على إزا كرب تهيد الله كأن دمو كافيتيريا الله إزا هيدا تبدا نسال لي عندي كونجلش كايهم من اللبت كان تقا وسداتنا ولا سوستريت كان تقا كسالة تشيك كير ليلا سيت كير دستا كونو دستا دسابا كو جنة كونو يلحل الشبلة تهيدنا أندور تزنان ته حرامم حلالم أدب عليك هاشي بر شرسات مت الله كسوقات الجنان يالله انديه تنو هرب تام دسالين أنا الكوهم اندي اندي ألم أقول لك إن البلد خضراء جرين كونج عبد ساب إثيوبيا كوبك جنة كونج أنا الكوهم اندي اندي يوم بيجي أمة بتيد بتدسات بلو يعبرتها تال هلا عند سامنت قوينا تغنان ياتشو كزاو هلا ايشن هيا بركو لزي مسكين لسات هوني بتلو يمن مسكين نو انت دمو هرتاو بغنزبات تتشاوت دي هيا بركو انت النقر بتارقو بتاسكم تاوكو بقى اربا برهونو نمت قلن دي ارا احفز لتقرقن غنزبو يازباك مندنو مسكين مسكين سرتو اي بلا من دي الال يمندنو ايه لمسكين كسته جزاء اندالو اندمتكفل ايامنن باخيره وانو نغرنو بنكوبلل بنكوبلل بنكوبلل يتنو من هيدو باخيره يالن امنت بتام دكما نو لمالتني يتلقوا الله سبحانه وتعالى طيب كذا بهلا انغدي صدقه ستتصدق يوقسحل تزنانته حرام ان حلال ستتدبالك يبرتتهل بل حتى قال مشركو مكه يا مكة مشركوش من قالوا مسلاك سبحان الله العظيم حقه الله دلهم يا حق ان قد امززه حقه مطفو ستارغوكو بتام ياسلك اسالكو نغرو يا مكة مشركوش بسوره ياسين ان قالصوا الله سبحانه وتعالى يا مكة مشركوش انزا مؤمنوش سيصدقوا يسدبواچو نبر من بلوا يسدبواچو انانته دومو مونيوش الله يكلكلو انت اللي تسطو نو لمثال عند فقير الله ادله ما نو فقير ادرغو الله طيب كفلغ الله اللي يسطو ايتشلم ايتشلال انجي طيب ما نو فقير ادرغو الله الله طولتوت فقير ادرغو انت زور بله بس تجربا متل تسطو الله يكو متفسرح كو نو الله ده ادرغو انت حتام تارغو تفلغاله يلو نبر سبحان الله انديوم يسادبالو أنت أبو بكر لمن دون أنت جنزبي ولا مسكين من أمني متسطو جنزب سلالي له ما أنه جنزب يكلك له الله الله يكلك له أنت تسطو الله إيه ما ونجل هذا اللي بلو يافيزو يقلدو نبر. قال سبحانه وتعالى في سورة ياسين: وإذا قيل لهم أنفقوا مما رزقكم الله، الله كسطاتشو غنزب لمسكين سطو بيبالو، قال الذين كفروا للذين آمنوا كفارتشو لمؤمنش من لالو أنطعموا من لو يشاء الله أطعمه، الله كفلق يميسات أو قن فلقو يكلك لو إن يعني ميسات أو نو، إن أنتم إلا في ضلال مبين، إن أنتم ونيوش بستت من قدنا يا الله تشو دي. إني أهون لجي كبيت بابار رو أنت متاه بتاس قبتاه إزا دبكاه بتاسادقو تقابينو تقابين اللب أهل اللب الله يتألاو دمو أنت تودو الله عندما تدرس معنو. وإذا قيل لهم أنفقوا مما رزقكم الله قال الذين كفروا للذين آمنوا أنطعم من لو يشاء الله أطعمه إن أنتم إلا في ضلال مبين. ويقولون بآخرة إمنة لله تشو بدم يمتستوكو يتنج كالسواق أطلال لشو آية. ويقولون متى هذا الوعد إن كنتم صادقين، إن أنتم مؤمنوش آخرة آخرة آخرة بتبت أتشنكو آخرة آخرة يالاتشو ما شنويه آخرة متلوث نقر. ويقولون متى هذا الوعد إن كنتم صادقين بلو بآخرة كفراتشو إيقل تسألو مالتنو. إنقديه واناو تأنك واناو سبب واناو مصيبة بآخرة يالو إمنتاتشن ويمسي دبزز سيداكم ويمش الراس وتكرفو سيهد يفلقوا المؤتفو بيادرق أي سماو سويو. أنا الزهلة أسكو أمر لهون دموش تنشن داي رزم نجي سورة المعون إيهتشن سورة جمرنا ثنا سورة الكوثر هلتهم أبرو بتفسير الناس كم تأشوالن أهون قن لزاري الزه أسكو أمر له ما يكو سدو يمتلوث نقربل إن شاء الله. صدقة بهلتنا مكفلو علماء شون داسك أمتوت زكاة يمي بارالي صدق آمي بارالي زكاة الإسلام بيتشانو ميستو مسلم لهوني دهاك هوني يستال الشي كنزا الله يتقصاتشو سمنت سوش بسورة التوبة إنما الصدقات للفقراء والمساكين والعاملين عليها بلو سمنتو لسو يستال وانا ونقرو مسلم نو ميستو انديوم سلاتي ميساقدو سوا يستو يه زكاة نو يا الله حق روه نقر يتوسنا قنزب بتوسنا قزي بتوسنا عمتي السلطان صدقاء قن لما نمسو هوتي اللو وشا وشا تأمتو وها بتاتتاو صدقانو قندان بتاتتات وها صدقانو كافر يهونو سو يعني مسكين كونة تسطوال له الله يكبلوال قن ترو ارمجانو يوسرشوانجي واتات هونو مسراتي يشالي بس انفرنا هون بشلتنة اندازي سرطو مبلاتي اللبت سيلم من اتسجو اتسجو نبياتش اندازي بلونو يكالكالوت اندياوم يكالكالوت مسلم صحابي نو واتات نو يا رسول الله اعطاني مما اعطاك الله على اتشو كزي صدقاء ويمتن ستعني علو نبياتش من علوت واتات هايوتنا نالوت جمد جزتو جمد ستوتنا هيدنا انشات فلت اندزي انشات قرته شتاه اندقنا متى شتاه هلت سامتن دلايه هلو الزي هلت سامتن بفيتيلا اندات متى هيدنا جمد يزه انشات يا متى شت كزاو هلا راسه انتن اردالوت سويو اش بلو هيدي جمد يزو ودبرها هيدي انشات متى شتاه اندقنا تملسي انشات متى شتاه أسرام مستك أن تفتوك كأسرام مستك أن وعلى مت أن لنبياتشين سرهو منامن على لاتشوهم يفي تاتشوهم مأتو جنزبو كونو سموني وندزي چا چا چا چا چا رقو چك چك چك چك عدد رقونا نبياتشين أووكو تننا ساكو إيهاي شالها مالوت سون لمنه بيساتوهم بايساتوهم يانتن فيت يانتن يفيته تروها ما تقبلوا متفلقوا لمن يهي الشالها معلوتنا والله الشالني على شو معلتنا هدو سرتو أسرع مستكان جنزبي هذا معلتنا سلزي لو تأتسو سرتو مبلاسو سرقة باتسوتنا لزام مسكين بالسد نعم ما يكفري. ورحمة الله تعالى وبركاته. أستاذ جزاكم الله خير. إن شاء الله زاري أستاذ بسطنا درس ሁላችንን ብዙ በነፊት ያገኘንበት ይመስለኛል። በአንደኛ ደረጃ ዙልም የሚለው ነገር ያሉ ባነጋገር የሰውን ገንዘብ በማግበስበስ ብዙ ነገሮች እንግዲህ እነዚህ ነገሮች እኛ እንደቀላል ብናያቸው አላሁ ተዓላ ከኛ ጋራ የመደባቸው ኪራማን ካቲቢን አሉ። ማንኛውም ነገር ዘግበው ነገ እዚያ ቦታ አረሷተል ቂያማ ላይ ስንሄድ የሚያጋጥመን ችግር ብዙ እንዳሉ በደንብ ልናጤናቸው ይገባል ማለት ነው። ከዚያም እንደነው ረሱል አለይሂ ሰላቱ ወሰላም እንዳሉት አንድ ሰው ጀነት ሊገባ በፍጹም አይችልም ላ የድኹሉል ጀነተ ዒንደሁ መዝለማ ሐታ ለጥማ አሉት። አንድን ሰው በድሎ በፍጹም ጀነት ሊገባት አይችልም ያችን ሳይከፍላት አሉ፣ ጥፊ እንኳ ብትሆን አሉ። እንግዲህ ሌላ ስን ብትላልቅ በደሎች ይሄን ይሁኑ ስንቱን ጉድ ተሸክመናል። አላሁ ተዓላ እህን ጊዜ እዚሁ ዱንያ ላይ እያለን ሂሳብ እናድርግ ለማለት ነው የፈለኩት። እንሻአላህ ያለን ሰዎች እንደ ቀላል ነገር አንየው። ነገ እዚያ ሄደን አላ ሩኡስ ልአሽሃድ ከምንዋረድ ያለብንን ሂሳብ እዚሁ እናወራድ ለማለት ነው። እና ኢንሻአላህ ደግሞ አንዳንድ የተዘለሙ ወንድሞች እህቶች እዚሁ ኡስታዝ እንዳሉት እዚሁ ከመበቀል ይልቅ ዋናው ነገር ትልቁ እዚሁ ቀላል ነው። እዚሁ መበቀል መስደብ ምናምን መልመል ሰማ ይሄ ቀላል ነው። ግን ትልቁ ነገር አንድ የኢማን መገለጫው ልክ በሱረቱል ፈጅር ባለፈው አንድ ጊዜ ኡስታዝ ሲናገሩ ሰምቼ ነበር። ምንድነው እሱ ሁለት ሰዎች ነው ሶስት ሰዎች ነበሩ። በጣም ዟሊም ሰው ነበረ። ያንን ሰው አንዱ እንደው እሱን እንደዚህ ፓወር ባገኝ ስልጣን ኑሮኝ እሱን ባገኘው እጁን ቆራርጠዋለሁ ፈላልጠዋለሁ ምናምን የተለያየ ሐሳብ ሰጡ። ሶስተኛው ዝም አለ። አንተ ሳት ሐሳብ አሰጠም እንደ ሲሉት አይ እኔ ምን ሐሳብ ሰጣለሁ አላሁ ተዓላ ፈየውመ ኢዝ ላ ዩዓዚቡ ዓዛበሁ አሐድ ወላ ዩሲቁ ወሳቀሁ አሐድ ብሏል። ለሱ አንድ አንገቱን ቆርጬ ለሱ ነው ማስረክበው አለ። ምን እጁን ጣቱ ምን አቆራረጠኝ አለ። እና እኛ ከምንበቀል ይልቅ አላሁ ተዓላ እሱ ከሚገባው በላይ ለኛ ሂሳብ አድራጊ እሱ ነው የሚያውቀው። እኛን እንዴት አድርጎ እንደምን የሚያረግ የተበደለውን ሰው ማርካት የሚችለው የረብል ዓለሚን ነው ማለት ነው። እና ከዚያ ከመሄዳችን በፊት እዚሁ ብዙ ነገሮች አሉ፣ እኛን የሚጎዱ ነገሮች። ከዛሬው ሰምተን ዝም ብለን ማለፍ ሳይሆን ሞቱ ሳይቀድመን አስቀድመን እዚሁ ብዙ ነገሮችንም አጣርተን መሄድ አለብን ማለት ነው። እና ኢንሻአላህ ይሄ የኩራትን በተመለከተ ደግሞ እኛ ብዙ ይሄ ኩራት የሚባለው ነገር ብዙ ሀብታሞችን በስልጣን ላይ ያሉ ሰዎችን ብቻ የሚመለከት መስሎን ሊሰማን ይችላል። ግን እስቲ በቁርአን አሁን ኡስታዝን በሚያስተምሩን በቁርአንም ወይን በሐዲስ ስንመለከት ወላሂ በጣም ሁላችንንም ኢንዲቪጁዋል የሚመለከት ጉዳይ ነው። ለምሳሌ በተለያዩ ሐዲሶች ከዚሁ ጋር የተያያዘ ስለሆነ ነው። ረሱል አለይሂ ሰላቱ ወሰላም ከለታት አንድ ቀን የኩራት አደገኛነቱን ሲገልጹ አንድ ሰው ነበር አሉ፣ በመሬት ላይ አረንጓዴ ልብሶች ለብሶ ተንቀባሮ ሲራመድ አላሁ ተዓላ ተቆጣበትና መሬት እንዲትውጠው አዘዛት። እስከ የው መልቅያማ የተጀልጀሉ ኢላ የው መልቅያማ ይላል። የኩራት አደገኛነቱን ምክንያቱም ይህ ሁሉ የሚያመጣው ምንድነው? ኩራት የሚመጣው የቲሞችን በደል ይህ ሁሉ መፈጸም የሚመጣው የአኼራ የውመዲንን ባለማመናችን ነው ማለት ነው። ኢማናችን የመነመነ ወይንም ከናካቴው ስለጠፋ ነው። እና ነገ ግን የአኼራን ክብደት ህፃኑ ልጅ የሚያሸብት ቀን ያንን ከልባችን ካመንና ከተረዳ ነው ማለት ነው። የጀሀነምን አስከፊነት እነ ሸጀረተ ዘቁም ጡዓሙ ልአሲም ያለውን ከተረዳ ነው ይህን ሁሉ ነገር አንሰራም ማለት ነው። በሌላም በብዙ ሀዲ አያቶች አላሁ ተዓላ ወላ ተምሺ ፊል አርድ መራሓ እነከ ለን ተኽሪቀ ልአርድ ወለን ተብልቀ ልጅ ባለ ጡ ይላለ። የሁሉ ኩራት ከምንድን ነው የሚመጣው? አኼራን ባለማመናችን ነው። አንድ ሰው አኼራ የሚለው ነገር በትክክል በቀልባችን ካረፈና ኢማኑ ካለን ኩራት የሚባል ነገር በአእምሯችን ውስጥ ከጭራሹን ሊመጣ አይችልም ማለት ነው። በአረማመዳችን፣ ባለባበሳችን፣ በአክታችን፣ በእንቅስቃሴያችን በፍጹም እንትን ልናመጣ አንችልም ማለት ነው። በአነጋገር ሰውን መበደል የሚለው ነገር በጣም ልንጠነቀቀው እንችል ነበር፣ ግን የአኼራ እምነታችን በጣም አላህ ያጠንክርልን። አላህ ለአኼራን ኢማን በብዙ አያቶች ኡስታዝ እንደገለጹት የአኼራ እምነታችን በትክክለኛ ብናምን ኑሮ ከንግግራችንም ብዙ ለረሱል ቅድም ረሱል ኡስታዝ እንደጠቀሱት ረሱል አለይሂ ሰላቱ ወሰላም እንዳሉት መን ካነ ዩእሚኑ ቢላህ ወልየውሚል አኺር ፈሊየቁል ኸይረን አው ሊየስሙት። አንድ ሰው በአኼራና በመጨረሻይቱን ቀንና በአላህ የሚያምን ሰው በምላሱ ኸይር ይናገርበት ወይ ዝም ይበላሉ። ምክንያቱም ያገኘውን ሰው ለማሳቅ ውሸቱን ምኑን ሁሉን ጆክ ምን ሁሉን የምናወራው ይጻፋልና ረቂብና ዓቲድ ይጽፉታል። ኪራምን ካቲቢን አሉ። ነገ አላሁ ተዓላ ዘንድ ይጻፍብኛል፣ ስራ ይበዛብኛል፣ ጥያቄ ይበዛብኛል ብለን ብንፈራ ኑሮ ረሱል አለይሂ ሰላቱ ለዚያ ነው ረሱል አለይሂ ሰላቱ ወሰላም ምንድን ነው ብዙውን ጊዜ አይዋ እንትን ስታይማቸውን ዝም በማለት ነው የሚያሳልፉት። ያ ምንድን ነው የአኼራው ጉዳይ ስለሚያስጨንቃቸው ማለት ነው። እኛ ግን የአኼራን ከማይንዳችን ስለወጣ ያገኘውን እንለፈልፋለን። ሰውን በውሸት ለማሳቅ ማናደርገው ነገር የለም እና ኢንሻአላህ የአኼራ ጉዳይ የሚለው በጣም አሳሳቢ ጉዳይ ነው። በጣም ልናስብበት ይገባል። እስከዛሬ ያለፈው አልፏል፣ ላለፈው ክረምት ቤት አይሰራም ይላል ሀበሻ። እና ያለፈው ሀያታችን አልፏል። ካሁን በኋላ ላለው ሀያታችን እስቲ አሁንም ቱሌት አይደለም፣ ተውባ አድርገን ከትክክል ከተመለስ አላሁ ተዓላ ረሂም ነው። እና ኢንሻአላህ ከልብ ተውብተን የቻልነውን ያህል ራሳችንን ከጀሀነም ለማዳንና ጀነት ለመግባት እንሞክር ለማለት ነው። ኢንሻአላህ ሌሎችም ወንድሞች ጊዜ እንዳልወስድባችሁ፣ አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ። ሰላም አለይኩም ረህመቱላሂ ወበረካቱ። ጠይብ ጀዛኩም ላህ ኸይር ኡስታዝ፣ አይ ቲንክ ይሰማል። ጀዛኩም ላህ ኸይር ኡስታዝ፣ እንደ ኡስታዝ ሁሴን ኑር ሁሴን ኑር ሐሰን አላህ ይጨምርላችሁ። እንግዲህ እንሻአላህ እኔም አንድ ቃል እንኳን ቢሆን ልበል ብዬ ነው እንጂ ብዙ የምለው የለኝም። እንሻአላህ ሌሎቹ እንደሚሉ እርግጠኛ ነኝ። ብዙ እንግዲህ አላህ ሱብሓነሁ ወተዓላ ስለ የውም አልቂያማ ስለ የውም ዲን ማለት ነው ጁዝ አማን ካየ ነው ከመጀመሪያ እስከ መጨረሻ በእኔ አስተያየት አላህ ሱብሓነሁ ወተዓላ ግልጽ አድርጎ አስቀመጠልን። ማንም ሰው በራሱ ማወቅ የማይችለውን አላህ ግልጽ አድርጎ አስቀምጦልናል። ከዛ በኋላ ነው በየውም ዲን አላህ የሚያስጠነቅቀን ምን ምን እንዳለ፣ ምን አዛብ እንዳለ፣ ምን ምን ሸር እንዳለ፣ ምን ኸይር እንዳለ፣ አዛብ እንዳለ፣ ጀነት እንዳለ እንዲሁም ደግሞ ወመን ያዕመል ምትቃለ ዘረትን ኸይረ የራ ወመን ያዕመል ምትቃለ ዘረትን ሸረ የራ። ምንም ነገር ጥሩ ሰራን ትንሿም ነገር አላህ ዘንድ ቀርባ ይሄ እንግዲህ የውመዲን ሂሳብ እንደምናገኝበት ነው። እና ከመጀመሪያ ጀምሮ ቁርአን እንግዲህ በደንብ አድርጎ ገልጾልናል መጠንቀቅ ያለብን መስራት ያለብን። በምንድን ነው የምንጠነቀቀው? በምንድን ነው የምንሰራው? መጀመሪያ በልባችን ኡስታዝ እንዳስተማሩን መጀመሪያ በልባችን እናምንበታለን። ይሄ የውመዲን እንዳለ ከአላህ ቀጥሎ አላህ ስብሓነ ወተዓላ ከለቀን የኸለቀን ዝም ብሎ አይደለም። አፈሐሲብቱም አነማ ኸለቅናኩም አበተን ወአነኩም ኢለይና ላቱርጅዑን እንዳለው አላህ ስብሓነ ወተዓላ ዝም ብዬ አልፈጠርኳችሁም እኮ ለጨዋታ አይደለም። አላህ የፈጠረን ቅድም እንደተማርነው ማለት ነው ሰማይ፣ ምድር፣ ጨረቃ ሁሉ ነገር የተፈጠረው ሁሉም አንድ ሕክማ አለው፣ አንድ አላማ አለው። ያንን አላማ ይዞ የመሄድ የሰው ልጅ ደግሞ የተፈጠረበትን አላማ አለመርሳት። የተፈጠረው ምንድን ነው? አላህ ስብሓነ ወተዓላ ፈጥረው እንድንገዛው ተገዝተነው ደግሞ ጀነት አለልን፣ ወደዛ እንሄዳለን። የውመዲን ማለት ነው። እና ይሄ ነው ትልቁ ነጥብ። እንግዲህ ማንም ሰው ምንም ይስራ ምንም ይስራ ያችን ቀን ይጠብቅ ነው። ኸይርም የሰራ ያገኘዋል፣ ሸርም የሰራ ያገኘዋል። እና ማንም ሰው ደግሞ ወለዩ አኽዱላሁ ናሰ የሚለው ቢዙልሚህም ማ ተረከ አሊሃ ሚን ዳበቲ መላኢክን ዩአኽሩም ላጀል ሙሰማ። ሱብሓነላህ። አላህ ሱብሓነ ወተዓላ በዚች በዱንያ ላይ አሁኑ ነው ለእያንዳንዱ የሚገባውን ቅጣት ብሰጥ ኖሮ ሱብሃንአላህ ማንንም በመድር ባልኖር። እያንዳንዳችን ራሳችንን እናቃለን፣ ወላ በሰላታችን ወላ በምናችን በሁሉ ነገራችንም። ቅጣት ቢገባ ኖሮ ሱብሃንአላህ አሁን በዱንያ ላይ ቢሰጠን ሁሉን ለሁላችን ቅጣት ማንም ምድር ላይ ባልኖረ ነበረ። እና ሁሉም የዘለመውም የተዘለመውም በሁሉም እንግዲህ አላህ ስብሐነ ወተዓላ በቅጣት ያጠፋው ነበር። ነገር ግን አላህ ስብሐነ ወተዓላ ለአኺራ ቆይቶልናል። አኺራ እንዳለብን እናውቃለን። ሙእሚን ማለት ያሉት በሚሰራ ሁሉ አላህን የሚፈራ ነው። ማለትም እንግዲህ አንድ ሰው ርዝቅ ብፈልግ ሱብሐነላህ ርዝቅ እበላለሁ ጠጣለሁ ብቻ ብዬ ሐራም ውስጥ ገብቼ መብላት እንዳሌለብኝ፣ ደግሞ አንዲት ሴት ሂጃብ የምታረገው አሁን ለምሳሌ ስራ የማያስገባት ከሆነ ማለት ነው። አይ ርዝቄን እንትን ይልብኛል አውልቄው ልግባና ልስራ ማለት እንደዚህ አይነት ነገሮች ማለት ብዙ ነገሮች አሉ። ዛሬ በልቼ ነገን አላህ ያውቃል አለ ማለት አላህ ስብሐነ ወተዓላ ያስቀመጠልን ርዝቃችንን ማንም እንደማይወስድብን አውቀን አላህ ስብሐነ ወተዓላ ባለው መንገድ ሙእሚን ከተባለ የሚሰራውን ነገር ሁሉ ነገ አኺራ ላይ ይጠብቀኛል ማለት የሚችል ሰው ነው። በጠቅላላው አነጋገር የዛሬው ትምህርት ነገ አኺራ አለ፣ ዛሬ የምሰራውን ዋች ላድርግ፣ ልመልከተው ምንድን ነው የምሰራው የሚል መሆን አለበት። ጀዛኩሙላህ ኸይር። ብዙ እጅ አለ፣ ከዚህ በላይ አልልም። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ማይክ ተሰምቷል? እንሻአላህ ተሰምቷል። ኦኬ፣ ባረከላሁ ፊኩም፣ ጀዛኩሙላህ ኸይር። ኡስታዛችን ሀቢባችን አቡ መሐመድ አላህ ሱብሓነሁ ወተዓላ የሰሩትን ሁሉ በጀነት አልፊርደውስ አላህ ምንዳ በጀነት አልፊርደውስ አልጀነት አልአዕላ በዛ ይመንዳውስ እንሻአላህ። እኔ ብዙ ደርስ ውስጥ አልነበርኩም፣ ሀጅ አጋጥሞኝ ከግማሽ በላይ አሁን ነው የመጣሁት። ግን የቻልኩትን ያህል ትንሽ ለመጨመር ያህል አስተያየት ለመስጠት ያህል እንጂ ብዙ አልተካፈልኩም። ኢንሻአላህ ሪከርዱ ሰምቼ አስተካክላለሁ። እንግዲህ እኔ ከደረስኩበት ጀምሬ እንግዲህ በአኼራ የአለማመን ጉዳይ በዛ አካባቢ እየተናገሩ የደረስኩት ይሄ ነገር ባለፉት ሳምንታትም ሁሉ በአኼራ ላይ ያለማመን ጉዳይ በተደጋጋሚ በማስረጃ የተነገረ ነገር ነው። በተለይ ሱረቱ ተክዊር እና አልቃሪዓ ላይ ሲናነብ በሱረቱ ተክዊር ሱረቱን ለአተካቱር ማለት ነው እምነት እንደሌለን ጥያቄ ተጠይቀን 100% ብለን 90% ብለን መልሰን ግን እንደሌለና እውነት ቢሆን ኑሮ መልሱን አግኝተናል። እሱም ከላ ለው ተዕለሙነ ዒልመል የቂን የሚለው መልሱን ሰጠ። ዒልመል የቂን ይሄ የተረጋገጠ እውቀት በአይናችን ሳነ በገይብ ያለው እምነት ቢኖረን ኑሮ ይሄን አታረጉም ነበር ብሎ አላህ ስብሓነሁ ወተዓላ መልስ ሰጠን። ስለዚህ ያለን የዒልመል የቂን ጉድለት በአኼራ ላይ ያለን እምነት የተሟላ ባለመሆኑ በአፍ ብቻ ሆድ ውስጥ ጠልቆ ስላልገባ የምናደርገው ነገር ሁሉ በአንጻሩ በመሆኑ ነው። ለምሳሌ ድሆችን አለመቀለብ፣ አለመስጠት፣ ዘካን በትክክል አለመክፈል፣ ገንዘብ ብቻ መውደድ፣ ይሄ ሁሉ ከዒልመል የቂን ጋር ይጋጫል። አላህ ሱብሓነሁ ወተዓላ ወላ ተሐዱነ ዓላ ጡዓሚ ልሚስኪን ድሆችን በማብላት ላይ አታደፋፍሩም አትገፋፉም ይለናል። እንደውም ገንዘብ ሁሉ ወተእኩሉነ ቱራፍ አክለን ለማ ወትሑቡነ ልማለ ሑበን ጀማ ገንዘብ እንዳለ ያለ በቃ ተራራ ያህል ወርቅ ቢሰበሰብ በቢሊየን በትሪሊየን ቢቆጠር የሰው ልጅ በቃኝ አይልም። መሰብሰብ ብቻ ነው። ላብላ አይልም፣ አይሰጥም፣ አኼራን አያስታውስም። እንደውም ገንዘብ ባገኘ ጊዜ ኩራት ይጨምራል። ከኔ በላይ ማን አለ ይላል። እኔ ዓለም ልምራ ይላል። ልጨፍጭፍ ይላል። ምን ይላል? እና ይሄ ምንድን ነው? ያ በአኼራ ላይ ያለን እምነት በጣም የጎዶሎ በመሆኑ ያልተሟላ በመሆኑ ሲበዛረው ጊዜ ስንመለከት ወንድሞቼ እህቶቼ ስንመለከት በዓለም ላይ አሁን እስቲ ከካፊር አገሮች ከካፊር መሪዎች ሙስሊሞች አሉ። ለምሳሌ ሙስሊሞቹ አሁን የተሻሉ በሆን ነበር፣ ለሰው ልጅስ በራሩ ነበር፣ ለሰው ልጅ ባዘኑ ነበር። በመጨፍጨፍ ናምበር 1 የሚታየው አሁን የሙስሊም መሪዎች የሚባሉ ናቸው። ህዝቡን የሚጨርሱ ያሉት ሐፊዝ አልአሰድ አሁን የሚያደርገውን ሲንመርከት ሱብሃንአላህ አልዓዚም ስንት ህዝብ ያለቀ ነው። እንደውም አንድ ሲያወሩ ሰማሁ። ምንድናለ አንድ ልጅ በጣም ያንግ ነው፣ ወደ 10 19 ወይ እንደዛ ቢሆን ነው ልጁ። እና ያዙት ነው አታደሮች ለሐፊዝ አልአሰድ እንትን ሲገዳሉት እና ባሻር አልአሰድ ማለት ነው ያባቱን እንትን ያወራሁ ነው። ባሻር አልአሰድ ለሱ ፎቶ አድርገው ሲገድለት አሉት። አልሰግድም አለ። አሁን ቶርች ያረጉታል። እኔ አልሰግድም ለዚህ ምና ለምን ማሰግድ ብሎ ሲደበድቡት በህይወቴ ለአላህ ሱብሓነሁ ወተዓላ ስጁድ ያላደረኩትን እንዴት ለፍጡር ስጁድ አደርጋለሁ? ኢንሻአላህ የመጀመሪያም የመጨረሻም ስጁድ ማረገው ለአላህ እንጂ ለፍጡር አላደርግም ብሎ እንቢ አሉት። ያ ሁሉ ቶርች ያደረጉት ይሄ ልጅ እንግዲህ ምን ይሃል አላህ ሱብሃነሁ ወተዓላ በዛ በመጥፎ ሁኔታ ሲመሩት እሱ ግን ቀጥ አለ ወደ አላህ ነው ስጁድ ካረኩ የመጀመሪያውም ስጁድ ለአላህ ነው የሚሆነው የመጨረሻውም ስጁድም ለአላህ ብቻ ነው የሚሆነው እንጂ ለዚህ ግደሉኝ እንጂ አላደርግም አለ። እንግዲህ በዳዮች ምን ይሃል ጣራ እንደደረሱ በዙልማቸው የሚያሳይ ነው። አላህ ሱብሃነሁ ወተዓላ ለነዚህ ሁሉ እንኳን ስልጣን ሰጥቶ ሲሳይ ሰጥቶ እያበላቸው ነው እያጠጣቸው ነው አመችቶ ይዟቸዋል። ግን አላህ ሱብሃነሁ ወተዓላ በኋላ ጥብቆ በሚይዛቸው ጊዜ በጣም አስከፊ ነው የአላህ ቅጣት። ወላሂ በጣም ከሁሉም በላይ መቅጣት የሚችለው እሱ ብቻ ነው፣ ማንም አይቀጣም እነሱ ይመስላቸዋል። እና ወላ ዩሲቁ ወታቀው አሐድ አላህ ሱብሃነሁ ወተዓላ የእሱ አያያዝ የእሱ ማሰር ከሁሉም የበለጠ እንትን ያለውና ጊዜ ነው የሚጠብቁት። ሰዎች ለሚስኪን ለየቲም ገንዘብ ገፋፍተው ወይም እንኳን እንትን ብለው ራሳቸው ራሳቸው ሌላ ሰው እንዳይሰጥ ይከለክላሉ። አንጥዕሙ መለም ይሄን ደሃ አላህ ያልሰጠውን እኛ እንዴት እንሰጣለን እንዴት እናበላለን መሆን የለበትም ብለው ሰውን ይከለክላሉ። እና ግን የነሱ ውጤት በኋላ በጣም የከፋ ነው የሚሆነው። አላህ ሱብሃነሁ ወተዓላ ከእንደዚህ ያለ እኩይ የሆነ ስራ አላህ ይጠብቀን። ገንዘባችንም ለምስኪኖች ለየቲሞች የሚደርስ አላህ አድርግልን። አላህ ሱብሃነሁ ወተዓላ ከእንደዚህ ያለ መጥፎ ነገር ይጠብቀን። ወባረከላሁ ፊኩም። ለመጨመር ያህል ብዬ ነው እንግዲህ ኢንሻአላህ ተሳስቼ ከሆነ ኢንሻአላህ ለመታረም ዝግጁ ነኝ። ማየት ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አቡ አኒስ እየሰማኸኝ ነው አይደለም? አቡ አኒስ አሁን የጠቀሰው አቡ አኒስ እውነቴ ነው። የኔ ደርስ በሙሉ የሚያጠቃልል ነገር ነው። በእውነት እስቲ እንናገር። አሁን በዓለም ሁለት አይነት ናቸው ያሉ፣ ሁለት ሃይማኖት እስልምናና እስልምና ያልሆነ የሁድ ክርስቲያን ቡዲያ ምናምን ጁስ የፈለገውን ይሁን። አሁን ወላህ እንዴት እንዳመጣው አቡ አኒስ አላቅም። በአኼራ ያለው እምነትና በአኼራ ያለው ካህዲነት እሱ ነው የሚወስነው ብዬ ለአንድ ሰዓት ተኩል ተናገርኩ። ባለፈውም ጁዙ አማ በሙሉ የሚያመለክተው ዋናው መጥፎ ለመስራትና ጥሩ ለመስራት ወሳኙ ምንድነው? የአኼራ እምነት ነው። አሁን አቡ አኒስ ያጠቃልለው በመሬት ላይ አሁን ዙልም የሚደረገው ከነጮች ነው። ግልጽ የሆነው ዙልም ማለት ነው፣ ሰው የሚጨፈጨፈው፣ ሰው የሚበደለው፣ ሰው የሚዘለመው የአረብና የእስላም አገሮች አይደሉ? ተመልከቱ። ወላሂ ይህ ሐፍዝ በሻር አልአሰድ የሚባለው አሁን ስንት ነው? ሚሊዮን ቀርቧል እኮ የቆሰሉ የታሰሩ የሞቱ ወደ ሚሊዮን ሊጠጉ ነው። አሁን ማን ሊጠየቅበት ነው? ይሄ እሱማ በአኺራ ያምን። በአኺራ ቢያምን አንዲት ጠብታ ደም አያፈስም ነበር። ለወንበሩ ሲል ስንት ሺ ነው የገደለው? የተኛው እምነት ነው አሁን? ወላሂ ምን ልበላችሁ፣ እንኳን ኦሪጂናሉ እምነት አርቲፊሻሉ እምነትም የለው። በአኺራ የሚያምን ሰው ይህን ስራ አይሰራም። እሺ ዘወር ብለን ከዛ ወደ ሰዳም ብንሄድ፣ ድሮ ሰዳም አንድ ዩቲዩብ አሳዩና አንዱ ምን አደረጋሉ መጣና፣ ሽማግሌ ሰው ነው፣ እባክ ታስሮ ነበር ከእስር ቤት አመጡትና፣ እባክ ሰዳም ቅርታ አሊ በለኝ፣ እኔ እኮ የበደልኩት ነገር የለም፣ እኔ እኮ እንደዚህ ብሎ ንጽህናውን እንትን ሲያደርግ ራህማ ሰጠው፣ እዝነት አደረገለት። ሰዳም እኮ ነው እዝነቱ ምንድን ነው አሉ። ኸላስ ኸሉ ይርታህ፣ ሽጉጥን አውጥቶ አንድ ጊዜ መታውና ሞቴ ቅበሩት አለ። ኸሉ ይርታህ አለ። በስ ያሳርፍ። ይህ ነው እንግዲህ እዝነቱ። ተማም እንደገና ያኒ የአረብ አገሮች በሙሉ ያደረጉት ወንጀሎች ቢሰበሰቡ፣ የእስላም አገሮች ያደረጉት ወንጀሎች ቢሰበሰቡ ቢታይ፣ ጸጉር ጥቁር የነበረው ዊድን ዋን ሚኒት ያኒ ነጭ ነው የሚሆነው። እነዚህ አሁን በአኺራ ያምናሉ? ወላሂ አያምኑ። አንድ ሰው ነቢያችን ምንድን ነው ያሉ? ካዕባን አዩትና ያ ካዕባ አልዋል አንቲ ሸሪፋ ወላኪን ሙእሚን ዋሕድ አሽረፍ ሚንክ ያልዋል። በል እንደዚህ አልዋት፣ ያ ካዕባ አልዋት ነቢያችን ሰለላሁ ዐለይሂ ወሰለም አንቺ የተከበርሽ ነሽ እወድሻለሁ አልዋት። ወላኪን ደመ ሙእሚንን ዋሕድ ቀጥረት ደመ ሙእሚን ዋሕድ አሕሰኑ ሚንክ ያኒ አሽረፉ ሚኒ ካልዋት፣ አንድ ጠብታ ከአንድ ሙእሚን በዙልም አንድ ጠብታ ደም የምትወድቀው ካንቲ የበለጠ ክብር አለው አላት አልዋት። ጠይብ አሁን እንደ ጎርፍ የሚፈሰው ደም አሁን ኢማን ያለው ነው የሚያደርገው? ላ። ስለዚህ ወንድሞች በጣም አትፈላሰፉ፣ አትከራከሩ፣ አትጠራጠሩ። አንድ ሰው የአኺራ እምነቱ እኔ ከተነሳሁ በኋላ ለዚህ መጥፎ ስራ እከፈላለሁ የሚል እምነት ካለው ወላሂ አያደርገውም። ይህ ለማለት ነው የፈለግኩት ወንድሞች። ማይክ ፍሪ። ዛቧንስ እንዲሁም እሙሲያም አላህ ይጨምርላችሁ። እኔ ኡስታዝ አሁን ካስተማሩት ላይ ማለት ነው መጀመሪያ ከአልአስ ኢብን ዋል የተረዳሁት ነገር ቢኖር ምንድን ነው እሱ ላይ ያሉት አንቀጾች በሙሉ እኛም ላይ እንዳለ ነው፣ በእሱ ስም ይውረድና። ግን ትልቅ ነገር የተረዳሁት ግን ከዚህ ከሞተ ሰው ጋር ማለት ነው፣ በህይወት እያለ የሞተ ነው፣ ያው የሙሽሪኮች የመጀመሪያ ነው፣ ግን ከሱ ምርጥ ህይወት ያለው ነገር መወለዱ ነው። ከሞተም ነገር ህይወት ያለው እንደሚወለድ ተረድቻለሁ። ሌላው ኢማን ያው ሶስት መስፈርት አለው። መጀመሪያ በልብ ማመን፣ በምላስ በመስከር፣ በተግባር ማሳየት ያሉት ላይ እነዚህን ሁሉ የሚያጠናቅቀው ያው እነ ኡስታዝ እንዳሉት እኔ ወልአስር ኢነ ሊሳና አመኑ የሚለው ላይ ማለት ነው። አላህ ብዙ ጊዜ ቁርአን ላይ ሲገልጽ ምንድን ነው እነዛ ያመኑ ሰዎች ይልና መልካም ስራ ያስከተሉ ነው የሚለው። ያመኑ ብቻ ብሎ አይተውም። እነዛ ካመኑ በኋላ ጥሩ ስራን የሚያስከትሉ የሚለው ነው። ያው ጥሩ ስራ የሚያስከትሉ ሰላሙ አለይኩም። ኦኬ። እና ብዙ ጊዜ ብዙ እህቶቻችን አላህ ሂዳያ ይስጣቸው ወደ ቀጥተኛው መንገድ ያምጣቸው እና ኢጃብ ይሄ አይደለም፣ ኢጃብ በትክክል ልበሱ፣ የኢጃብ ሸርጥ ይሄ ነው በሚባሉ ሰዓት አታካብዱ። እናንተ ደግሞ የሌለ ነው የምታወሩት፣ ይሄ ትክክለኛ ኢጃብ ነው። ኢማን በልብ ነው። የልብ ኢጃብ ከተለበሰ ላዩ ዋጋ የለውም። የልቡ እንዳለ ነው። የልቡ በእኛና በአላህ ማል ነው። ግን ቢያንስ የሰው ልጅ ውስጡ ኢማን እንዳለው የሚታወቀው ላዩ ሲተገብር ነው። ምክንያቱም አንድ ሰው ሱፐር ማርኬት ቢሄድ የበሰበሰ ቲማቲም ገዝቶ መስቶ ውስጡ ጤነኛ ነው ብሎ የሚበላ እብድ የለም። እንደገና ደግሞ ንጹህ ቲማቲም ገዝቶ ደግሞ መጥፎ ነው ብሎ አልከፍልም የሚል የለም። ስለዚህ ለዲናችን ጊዜ አችን ጊዜ የፈቷ ዲስካውንት እንፈልጋለን ለሚበላ ለሚጠጣ ነገር ግን ካቀም በላይ ተሽከርክረን እናመጣለንና ይሄ በጣም ብዙዎቹ ይወደቁበት በሽታ ነው። ሌላው ደግሞ ያው ያ ከሙሽሪኩ ሶስት ነገር አለበት ዳህ አይወድም የቲሞችንም ይጣላል እንደገና ደግሞ ረሱል ሰለላሁ ዐለይሂ ወሰለም ይሰድባል። እኛም ረሱል ሰለላሁ ዐለይሂ ወሰለም ባንሰድብ ማለት ነው እሳቸውን ያለ መከተል በራሱ ጥያቄ ውስጥ ይከተናል ማለት ነው። እንወዳቸዋለን እንላለን ግን እየዋሸናቸው ነው ማለት ነው። ዛሬ ሞዴል አድርገን ያዝነው የተለያዩ ሰዎችን ነው ማለት ነው። እንደገና ደግሞ የኤቲምን ብር እንኳን ዛሬ በአጋጣሚ ባናገኝ የኤቲም ለቅሶ ቤት እየሄድን 4 ቀን 7 ቀን 8 ቀን እያልን አጥንታችንን እግራችንን እየዘረጋን ስኳር የለውም ጨው የለውም ምግቡ አይጣፍጥም እያልን በየለቅሶ ቤቱ እየሄድን የኤቲም ብር እናተራምስም አንታጣም ማለት ነው። በቀጥታ ምን በላ ባንኖር በአቋራጭ አባት የሌላቸውን ርስቅ እየዞርን ምን በላም ልንጠነቀቅ ይገባል። ያ ውስጥ ይከተናል ማለት ነው። ሌላው ኡስታዝ እንዳሉት ኢማን ምልክት ኢማን ያለው ሰው ያው ባህራ አላህ Subhanahu Wa Ta'ala በብዙ የቁርአን አንቀጽ ላይ የሚናገረው ለበብዙ የቁርአን አንቀጻይታችሁት ሆነ ሁሉም ቁርአን ሲገለጽ ምንድነው የሚለው ሚስተን በስራቱ አስተዳደር ባህራ መታመን ሆነ አላህና የቂያማ ቀን አለብኝ የምትል ሆነ አንድ ሴት አለች ሁላችሁም ተስተዋውሳት ሆነ ካልዘነጋችሁ እኔ ልቤ ውስጥ ነው ያለችው ልጇን አላህ አይመልስ ስለ ኦረላይን ሰምታ ማለት ነው ሸኩ ዳዋስ ያደርጉ ስለ ኦረላይን ለልጇ ተመኝታ 10000 ብር ከፍላ ጓዙን ሰብስባ ለጦር መሪ አብሮት ሰጣ ምንድን ነው ያለችው ጆን ዘርግታ እስኪ ማን ነው ዛሬ ልጄ እንኳን ሰላቱን ተስተካክሎ ይስገድልኝ ልጄን ሷሊ ያርግልኝ ብሎ እጁን ዱአም ያደርግ የለም ልጄም ሳይንቲስት ይሁን ኢንጂነር ይሁን ያለ ነው አዳም የሚያልቅሰው ሷሊ ይሁንልኝ ብሎ እንኳን እጁን ዘርግቶ ዱአም ያደርግ የለም ምክንያቱም የወላጅ ዱአ አይመለስምና ልጆች አይጠሙም ነበርና እሷ ግን ምን አለች አላህ ላይመልስ ብላ ነው ዱአ ያደረገችው እቺን ግን እኛ ምን አይነት ናት ልጇን ማትወድንላለን ኢማን ስለሌለን አላህም ግን ዱአን ተቀበላል ልጄ ሸሂድ ከሆነ የብስራች ነው ልጄ ግን ሸሂድ ካልሆነ እጭ ምን በትክክል በኦራል አይን ስላመነች ነው ትክክለኛ ያሄራ ፍቅር ልቧ ውስጥ ስለገባባት ነው እንደዚህ ልታደርግ የቻለችው ማለት ነው። ሌላው ስለ አቡ ደርዳና ሙደርዳ ለማን ድጊዜ ምን አሉ አላህ Subhanahu Wa Ta'ala እኮ አሁን የቁርአን አንቀጽ አወረደልኝ አሉ ምክንያቱም አላህ ብድር ፈለገ ብድር ጠየቀ ሲሉ ሁሉም ሰሃቦች አረን ይሰጣለው ነው ይሰጣለው ባሉ ጊዜ አቡ ደርዳ ምንድነው ያላት ያሙ ደርዳ ውጪ ውጪ ውጪ ከተክልሽ አንድ ነገር ሳስቀራ እጇን ይዛ ሙእሚን ሴት ነበረች ያአላህ ብድር ይበልጣል ብላ ጥላ ወጣች ማለት ነው ከሰደቃ አንጻር እንኳን ማለት ነው። በዛ ጊዜ ግን አቡበክር ሰዲቅ ብቻ ነበር ያለቀሱት ለምን የቁርአኑ ትርጉም ገብቷቸው ነበር አላህ ሰደቃ ስጡ ሲለን ስላልፈለግን እስኪ አበድሩኛል አሁንኛ ሰደቃ ብንሰጥ እንከስራለን ብድር ብንሰጥ እንደማይከፈለን ያወቀን ወደ ብድር ነው የምንሄደው ማለት ነው ያ አቡ ደርዳ። እና ግን ብዙ ሰዓት ኮነ ማይክ የሚዘባጩ ኡስታዝ አቡ አብድራህማን ማይኩን ያዙትና ተመልሼ ሊያዝ ትንሽ ስላለችኝ ነው ወይስ ልቀጥል ያ አቡ ደርዳ ኦኬ ልቀጥል እሺ። እና ማለት ነው ሌላው ደግሞ ማለት ነው እንኳንም አሄራ ኖረ የሌለኝ ማለት ነው አላህ ፊት የምቀርብበት የሌለኝ ሁሌ ዱዓ ሳረግ ያ ረቢ ሂሳብን የሲራ ቢገይር ሂሳብ ከቻልክ ጀነት ውስጥ አስገባኝ ይያልኩ ዱዓ ማደርገን እንኳን والله ሀይራ መኖሩ እንዴት እንደሚያስደስተኝ እንኳንም ኖረ ለዟሊሞች አይደለም ለዟሊሞች እንደው ፍትሃዊ ነን ብለው ለሚፈርዱት እንኳን ማለት ነው እስኪ የሰረቀ 2 ዓመት መታሰር ለሚሉት እኔ አንጀቴን ቆርጦኝ ንብረቴን ሀብቴን ሰርቆኝ አንጀቴን ቁርጥ ያደረገኝ 2 ዓመት ሲፈረድበት ምን አይነት ፍትሃዊ ነው በስነ ስርዓት ሴት ልጆችን ያለ ፍቃድ አውጥተው ከሴትነት አውጥተው ብልግና ያደረጉትን 1 ዓመት አስሮ መፍታት የፍታዊነት ያውም ካለ ነው ግን የውመል ቂያማ ፍትህ ያአላህ Subhanahu Wa Ta'ala ቀንድ እንኳን በቀንድ የመታችን ከብት እስክትመታታ ድረስ ያለው እንኳንም ኖረ አሄራ ባይኖር ኖሮ والله Subhanallah ብቻ ይከብድ ነበር እንኳንም ኖረ ለዟሊሞችም ለተዟሊሞችም ማለት ነው። ሌላው በዱአ ደግሞ የተበዳይም ዱአ ያው አንድ ጊዜም እንደማይወድቅ ማለት ማለት ነው። ኡስታዝ አንዲ ሲያስተምሩን በሙሳ አለይሂ ሰላም ጊዜ ማለት ነው አንዲ ሴት በጣም ደካካ ቤት ነበራትና ሙሳ ዱአ ያረጉ ሃሩን ነብይ አሚን ይያሉ። እስኪ አስቡት ነብይ አሚን ይያለ ማለት ነው። ረሱል ሙሳ አለይሂ ሰላም ህዝቦቻቸውን ከሰበሰቡላ አላህ ምን አለ? ሂድ ወደ ሷ ቤት ሄደ ጆሮህን አዳምጥ ሲያርፍ ጌታዬ ወይ ትላልች የኔ ቤት ኮሳሳ ስለሆነ ዝናብ ካዘነብ እነሱ ግንብ ቤት ነው ያላቸውና የኔ ቤት ጠርጎ ይድብኛል ስትል አላህ ሱብሃነሁ ወተዓላ ሙሳ ምን አሉ? አይ ካሁን በኋላ ብናለፋም ዋጋ የለውም ኑ ብለው ድንጋይ ሰብስቦ የዚችን የምስኪን ሴትዮን ቤት ተገነባላት። አላህ የተበዳይን ዱዓ አታቻል እንደማይል ማለት ነው። ሌላው ደግሞ ማለት ነው ያኔ አላህ በጣም የሚገርም የቁርአን አንቀጽ ኡስታዝ ቅድም የተናገሩት ነው። ለተበዳዮች ትልቅ ማጽናኛ ለበዳዮች ግን አንጀት መቁረጫ ነው የሚባለው። እሱ ምንድነው? ጌታ ጌታ የማያይ ይመስልሃልን ብሎ ነው በጥያቄ የሚያቀርበው። አላህ ለምንድነው እንደኛ አሁን አንድ ንጉስ የሆነ ነገር ብንበድል ወዲያው አባሩ ይዘናል ለምን ያመልጡኛል ብሎ። ከጌታችን ግን ማንንም አናመልጥም። ተሽከርክሮ አንድ ባል ጧት ሲወጣ ለሚስቱ ሙልጭ አርጎ ቢሰድባት ዞሮ ዞሮ መምጣቱ አይቀርም። እዛው መበላው ነው መጠጣው ነው ራቴን ትከለክለኛለች ብሎ ተለማምጦም ቢሆን ተመልሶ ይመጣል ማለት ነው። ስለዚህ የትም ተሽከርክረን ያቺ ቀን መድረሱ ስለማይቀር የትም ስለማንሄድበት መቾከሉ ለጌታችን እንት ሌላው ደግሞ ምንድነው የእንኳን የየቲም ብር መብላት አይደለም ዛሬ እኛ ከምንም ነገር ድሮ ደሃ የነበረን ማነን ኢንሳና ለየጋ ያሉት ኡስታዝ ድሮ ደሃ የነበረን ዛሬ አላህ ብሎልን በአሜሪካን በአውሮፓ በአረብ ሀገርም የአሰር ሆነን የስንቱን ላብ እየበላን ነው የስንቱን ደሞዝ እያስለቀስን ነው ስንቱ ሰርቶ ደምንባ እኔ ስንቱን ማቃቸዋለሁ ከሰራተኝነት ወደ ሚስትነት ተቀይሮ አላህ ፈቅዶላቸው ያላህ ኒማው ብዙ ነው ግን እነሱ ሰራተኛ ሲቀጥሩ ደምንባ የሚያስለቅሱ እንደው አረብ ይበላን ይሻላል ሀበሻ እንኳን ይበላናል ብለው والله ስንት ህይወታቸውን ሊያጠፉ የተዘጋጁአሉ ስለዚህ የስንቱን ላብ ረሱላህ ሰለላሁ ዐለይሂ ወሰለም ላቡ ሳይደርቅ ስጡት ያሉትን ስናሰራ ስናስለፋ አስሁለን ራሳችን የነበርንበትን እምንረሳ ስንቶቻችን አለን። ሌላው ደግሞ ማለት ነው ሱብሃንአላህ ኸይር ያለበት ሰው እስኪ አሁን አንተ አንድ ወጣት ለምሳሌ ምታምር ሴት ይቀርብልሃል በጣም ቢዩቲፉል ባለም ላይ ያለች ተባለች ከና አለባበሷ ሁሉ ነገር የዱንያ ጀነት የተባለው ውስጥ አገኛት መኝታ ክፍል ግን ከዚች ሚስት የፈለከውን ነገር 3 ቀን 4 ቀን ግንኙነት አርክ ተደሰትባት እንደፈለክ ተሽከርከር ትፈልክ ፓሪስ ሂድ የፈለክበት ሂድ ወላኪን ግን ከአራት ቀን በኋላ ከዛ በኋላ ግን ከሶስት ቀን ከአራት ቀን በኋላ በእሳት ወይንም ሆድክ ተቀዶ በጋለ እሳት ውስጥ ተከተታለ ብትባል እቺ ሴት ጣም ትሰጣለች አትሰጥም ትጠላታለች። ግን እኛ የላሄራ የዚህን ያህል አትክሮት መኖር አለበት ለማለት ፈልጌ ነው። ሌላው ደግሞ በመጥፎ የሚያዝ ለራሱ የማይሰጥ ለሰው እንዳይሰጥ የሚከለክል በጣም ብዙ አለ። በተለይ ወላጅን የማይረዳ እዚህ አለ። ምን ይላሉ? አረባክሽ ተይ እናትና አባት ስትይ ቆመሽ ልትቀሪ ነው። እናት ተርባ አባት ተጠምቶ የሚታከምበት አጥቷል ተብሎ ሲደወል ተይ ባክሽን አንቺ ብርሽን ሰብስቢ ነገ የምትወድቂበት አታገኝም። ከዛ ምን ያደርጓታል? ወላሂ ለወንድ ድሯትና ቤት ትሰራለች። ገና ኒካል አላሰረችው ብሯን በስሙ ታረጋለች የማናል። እዛ ግን ወልዶ አመጦ ተቸግሮ ምን ያለ አባት ተርቦ ይላል። ወይ ለራሳቸው አይረዱ ወይ ሰው እንዲረዳ ያረጉ። የሰው ሀገር ተቀምጠሽ ባዶ እጅሽን ልትሄጂ ነው? ይራቡ ይጠሙ ባክሽ ታያቸው ማይል ስንት አለ ማለት ነው። እንደገና ደግሞ ያ ሁሉም ሰው ይዞን ለመሆን ላሉት ሙፍሊስ ማለት ነው የሚለው ነው። ብዙ ሰላት ይዛል የቂያማ ቀን ብዙ ሰደቃ ይዛል ብዙ ነገር ይዞ የውመል ቂያማ ግን ምንም ነገር ሳይኖር ይቀራል የተባለው ነው። ማይክ ፍሪ ሰላም አለይኩም። ሸክን የልዓቡን አላህ ትናገርና ጥርጥር ስላለ ለምንድን ነው ጥርጥር ያለን? በአጠቃላይ ለማስቀመጥ የኢማን ጉድለት ነው ይመስላል እንጂ ሁላችን አሁን ትምህርቱ ኢንፎርሜሽኑ ሁሉ አለ የኢማን ነገር ስለሆነብን ነው። ጥርጥር ነው ከፊት ለፊቱ ቆመንን አላህ ፊት ይመሰክርብናል ወይ በሰራ ነው ስራ ያለ ሁሉን ነገር ነው ነገር ጥርጥር ስላለን ነው። ይሄ ጥርጥር ያለን ለምንድን ነው? የኢማን ጉድለት ነው። ኢማን ማለት ቅድም መጀመሪያ ላይ እርሶ እንደጠቀሱት ኢማን ቢላህ ወብሊየውሚል አኺር ሸሃደተን ከዛ በኋላ ያመነበትን በምላሱ ምስክር መስጠትና ፊዕል ማድረግ ያመነበትን በስራ ላይ በማዋል ይሄ በብዙዎቻችን ላይ አይታይም። ለምን? የኢማን ጉድለት ስላለን በሰባጭ ለማስቀመጥ ሌላ ብዙ ማልናገር ኡስታዝ እኔ ግን والله በጣም አመሰግኖታለሁ እርሶ አሁን በየአይነቱ ሰኞ ማክሰኞ ቅዳሜ እሁድ ምርጠው ለኛ እንስማማ እኔ والله ዱዓ ነው ማረገሎት ምክንያቱም የትኛው ጊዜ ኖሮት ነው ነው ይሄን ሲመርጡ ሲያወጡ ሲያወርዱ ስራው ላይ ደግሞ ቤተሰቦችን የሚያስተዳድሩበት ስራ አለ እንደነገሩን የፉል ቤት አለ ያን ሁሉ አድሚኒስትሬት አድርገው የሰራተኞች አድሚኒስትሬት አድርገው ከዛ ደግሞ መተው ለኛ በተርቲብ ሳይጓደልብን ሰዓት ጠብቆ መጣቱ አላህ ኸይር ጀዛ ይክፈለው አሁንም ይጨምርለት ከጤና ጋራ ሌላው በጨረሻ ላይ ስለ ስስት የሚያዙ ሰዎች ያሉትን ያሲል ላይ ያስቀመጡት በትክክል እኔ ላይ የደረሰ ይህ ነገር አሁንም ያለ በመሆኑ አንዱ ምን ያለ ትንሽ ሼክ ነገር ናቸው ብዙ ሼክ የሚባሉ ናቸው እና በወቅቱ እንዲህ ምግብ ከተበላ በኋላ ጫት ይገዛ ሲባል እንግዲያው አንተ ይገዛ ጫት ተብሎ ሰው ሁሉ ድኔ ሲያጠቁም እንግዲያው እርሶ ነው ታለሽ ጫት ማን እንደተገዛለው እርሶ ያውቀው የለም ጫት አልገዛም ለጫት ግዛ አልገዛም አልኩ ለጫት አላውጥን ለዚህ ለሆነ ነገር እንደዚህ አደርጋለሁ አሁን በዚህ በጫት አለፈና በጓሮ በኩር በሆነ በኩል ሰው አመጣ ጫት አምጥቶ ያንን ጫት ዱዓ ይደረግበት ተብሎ እኔም ብርላ ቁጭ ብዬ ያየሁ ነው ይኸውልህ አንተም ቢያልከው እንዲህ መጣ አየሁ ጫቱን እርሶ ሼክ አይደሉ እንዴ ደሞ ጫቷ 50 ብር ነው 3 4 እንጨት ብትሆን ነው 50 ብር በኢትዮጵያ ብር አሁን ዋኮ ሼክ እርሶ አሁን ይሄንን ጫት ምግብ ከበላን በኋላ ነው የሚቀመጡ እቺ 50 ብር ግን ያጣ ሰው አለ አይደለም ወይ በሱ ዳቦ ቢገዛበት ይሄ አፍደል አይደለም ወስላችሁ ባክ ዝም በላል አላህ ያረበላውን እኔ ላበላው ነው ቀጥታችን ቀላውቶ ተናገሩ ሼክ ናቸው ስለዚህ ይሄ ምን እንደግም ያስረዳናል ቀደምት የነበሩት ምን ተራቸው ከለሽክ ምንላቸው ነበር ለመውቀስ ሳይሆን ትክክለኛው ተስተምሮ ከኢማን ጋር ሰው ተላልፎ ቢሆን ኖሮ ውቀቱ ይدرسና ኢማኑ ተጥቢቅ ይኖረን ነበር ሌላው ስለ ህስድና ስለ ኩራት ብዙም ባልልም ስቲል ነጸብራቁ በይፋ ይታያል በሁላችን አሁን ብቻ ነው ማጠቃለለው ይሄን ሁሉ ዞሮ ዞሮ ወደ ኢማን ነው መጣ ረቢያላተ ዳውያ ረቢያላተ ዳውያ አላህ ኸይር ጀዛ ይክፈልሽ አላህ ይጨምርልሽ والله በሁሉ ነገር ነው የምትዳስሽውና የምታስተውሽው ካንቺም ትምርት ያገኘን ነው አላህ ሊሙንና ተቋይ ጨምርልሽ ይሄን ለማለት ነው ኡስታዝ جزاكم الله خير السلام عليكم ورحمة الله وبركاته مايك فري الله يكبر الله شو الله يجمر الله شو إن يانم بسمانا ويمن تاكم الله يدرقان آمين إنهم بزو يملون نقري لنهم كدن برو مالات هلو مولد موجناتو جيتا قاسوس نقرنو يزاري وانناو የተማርኩት ወይም በብዛት እንትን ያረገኝ የነበረ ምንድነው አውነት በአኺራ ወይም በየውሙል ሂሳብ የውዲን እምነት ያላቸውና የሌላቸው ሰዎች ያለን ልዩነት ነው ያየነው ወይም የእምነታቸውን ጥንካሬ በዛ ላይ ስንት እንደሆኑ ማለት እምነታቸውን በዛ ላይ ከፍ ያለ ለጥሩ ስራ እንደሚገፋፉ እምነታችን በዛ ላይ ሲደክም ደግሞ ከጥሩ ስራዎችና ከአላህ Subhanahu Wa Ta'ala ዚክሮች ወይም ጣዓቶችን እየራቀን እንደምንሄድ ነው የተማርነው ማለት ነው። በተለይ ደግሞ እነዚህ ስራዎች በሙሉ ቀደም ሙሲሃም እንዳለችው በጁዙ አማ ያሉ ሁሉም የየውም ዲን የየውም ሂሳብ ማለት ስለ ጀነትና ጀሃነም በ ምንቀሰቀስበት ጊዜ የሚደርሰን ነገር ሁሉን የሚያስተምሩ ናቸው ማለት ነው። እነዚህ ናቸው ደግሞ ለሰሃባዎች ረዲየላሁ ዐንሁም ሁላቸውም እንዲ በኢማናቸው እንዲጠነክሩ ለማንኛውም ስራ ዝግጁ እንዲሆኑ ያደረጓቸው ማለት ነው። ሲትና አይሻ ረዲየላሁ ዐንሁ እንዳለችው መጀመሪያ መስተን ወይም መጠጥን ተውት ዚናን ተውት ዘካትን አውጡ ቢወርዱ ይሄን የውም ህኩሞችን ቢወርዱ አናደርጋቸውም ነበር ግን መጀመሪያ ወረዱ ስለ የውም ሂሳብ ወይም የውም ዲን ምን እንደሚያጋጥመን ጀነትና ጀሃነም ሒሳብ እንዳለን ስላስተማሩን ከዛ በኋላ ማንኛውም እንትን ሲመጣ በተለይ የሂጃብ እንትኑን ሲመጣ አሁን ሰሃቦች ወይም ሰሃቢያት በዛን ጊዜ የነበሩ የመጠጦችን እንትን ህክሙን ሲወርድ ማለት ነው መጠጥ ሐራም መሆኑን ሁላቸውም ወዲያው ነው እንትን ያደረጉት ማለት ነው ያፈሰሱትና መዲና በሽታ ያተለቀለቀችው ማለት ነው እንዲሁም ሂጃብም ሲወርድ እንደዛ ነበር ማለት ነው ስለዚህ እኛንም ሁላችን በተለይ በዚህ ሁጁዝ አማ መጀመሪያ መማር ያለብን እነዚህ ነው ጅበራችን የውሙል ወዒድና ወይም የውሙል ወዓድ እነዚህን መማር እንዳለብን ነው አንድ ዋናው እንትን እና በእነዚህ የተገነባ ደግሞ ስንት ልዩነት እንዳለው ነው የተማርኩት ማለት ነው። ሌላው ሱብሃንአላህ በዲናችን አንዳንድ ጊዜ በጣም ቸል የምንል መሆናችን በተለይ ደግሞ አሁን ወንድማችን አቡ አብዱራህማን የጠቀሰውን ነገር አገር ቤት እያለሁ ያጋጠመኝ ምንም ላካፍላችሁ ብዬ ነው። አንድ ቤት ለዚያራ ሂደን እዛ አንድ እንግዳ ነበርና አሁን እንደዚሁ እየተጫወትን እያለን በአገራችን ያሉ የተለያዩ ብሔሮች ያላቸውን የጋብቻ ወይም የአንዳንድ ባህል እንትን እየተነጋገርን ነበር እና እንደ እንትናኮ ቅርብ ዘመዶቻቸውን ይድራሉ ወይም ያገባሉ አይ በእንደዛ ጭራሽ በቅርብ እንትን ሳይሆን ከሩቅ መሆን አለበት እንዲያውም በትንሽ እንትን በዝምድና የሚገናኙ ከሆኑ ለትዳር አያጫቸው ምናምን ያልን ያወራን ነበርና ከዛ አወኛ በእኛ ምንም የወንድም እህትም ልታጫት ትችላለህ ወይም ልታገባ ትችላለህ ሲሉ ይሄን እኮ ታዲያ ሙስሊም በሙስሊሞችም ዘንድ አለ አልኳቸው አዎ ታዲያ ይሄ የተከለከለ ነገር አይደለም እንዴ ማን አለህ ምናምን ብለው እንደዚህ ተነሳ ማለት ነው አይ እሱ በቁርአን በሱረት ኒሳ ማለ እንትን ማለ ብዬ አንተ እንትን ተክላቸው ሲጀምር አይ ወንድሜ አንተ እኛ የባህል ዲን ወይም የወለጃችን ዲን ነው ያለ አንተ ቃለላህ ቃለ ረሱላህ ነው የምትለው እንደዛ አነገረኛ አልተማርንም ወይም እንደዛ አይነት ሸሆች አይደለንም ስለዚህ የተለየ እስልምና ነው ያለኝ አሉኝ ማለት ነው እና ሱብሃንአላህ እስልምና ራሱ ቃለላህ ቃለ ረሱላህ የማይል ከሆነ ምን እስልምና ሊያስብለው ነው እና ይሄንም በጣም የገረመኝ ነገር ነበርና እኛንም ሁሉ ስንማር ኢንሻአላህ ማልባት ትልቅ ሸህ ነው ማሻአላህ ባገሩ ይከበራል ይስማል ይያልም በህዝባይ ተሰሚነት አላቸው እነዚህ ኮ ሸህና ናቸው ለብዙ ጊዜ ሸህናቸው ለብዙ አመታትን አስቀርተዋል ይያልን ሳይሆን ዋናው የሚሉትን ነገር ማየት ነው ያለብን ማለት ነው የሚሉትን ነገር እና ደግሞ በሲራ አላ በሲራ መሆን አለበት ወይም በደሊሉ ላይ መሆን አለበት አንድ ጥሩ ነገር ተናግረው ጥሩ ያስብለው ወይም ደግሞ ትክክል ያስብለው የሚችለው የሚያመጡትን ያለ ደሊል ነው ማለት ነው አሁን ለምሳሌ ቀደም ወሻአላህ والله ዛሬ ኡስታዝ አቡ መሐመድ ቀደም ይሄ የምን ይመስላችኋል የምን ልዩነት ይመስላችኋል ስንል ብዙ የተለያየ መልስ እየሰጠን ነበር ግን እሳቸው አይ ይሄ በየውም الاخራ እምነት ስለሌላቸው ነው ብለው ከዛ በየውም الاخራ እምነት የሌላቸው ሰዎች ምን እንደሚያደርጉን ከቁርአን ማለት ነው ዘርዝረው አስተምረውናል ማለት ነው ስለዚህ ኡስታዝ አቡ መሐመድ ከራሳቸው እንዳስመጡት ወይም የተሰማቸው ነገር እንዳልተናገሩት አወቀን ማለት ነው ስለዚህ በማንኛውም ዕውቀት በመንገበይበት ጊዜም እንደዚህ መሆን አለበት ለማለት ነው اللهم اجعلنا من الذين يستمعون القول فيتبعون احسنه اللهم اعنا على ذكرك وشكرك وحسن عبادتك اللهم علمنا ما جهلنا وذكرنا ما نسينا وزدنا علما اللهم احفظنا واحفظ شيخنا اللهم احفظه ورعاه امين يا رب العالمين وصلى الله على سيدنا محمد وعلى اله وصحبه وسلم وجزاكم الله خير مايكر ان شاء الله بتام عفو بولي بمشارشه متشي اندغنا غزي سنوصلكم شي ملكت متتنيال بذيه لذلك استاذ ابو محمد جزاكم الله خير الجزاء بتام سلمشاچو انغدي የምትሉትን ነገር ካለ ኢንሻአላህ ተናገሩ ካልሆነ ግን በጣም ደስኞች ነን በጣም ረጅም ጊዜ ያዝናችሁ አፉ ያላችሁን በዱዓ ትርሱን ተፈደሉ ማይክ ፈር ኢንሻአላህ السلام عليكم ورحمه الله ምንም ነገር የምለው የለኝም ኢንሻአላህ በእኔ በኩል ደርሱ ተጨርሷል ኮሜንቱ ተጨርሷል ስለዚህ ነገ እንደገና በተፍሲር እስከምንገናኝ ደህና እደሩ ነው ማለት والله اعلم صلى الله على نبينا محمد وعلى آله وصحبه أجمعين